ድነው ሰለሰል በውል የሚባል አለ አው ሰለሰል ሪህ የሚባል አለ ወሰለሰል ጋኢጥ የሚባል አለ። እነዚህ ሶስት እንማራለን ዛሬ። ባጭሩ ሰለስ ማለት ተከታትሎ ባለማቋረጥ የሚሄድ ነገር ማለት ነው። ለምሳሌ አላህ ስብሐ ወተዓላ ነጃ ይበለን እንጂ ሰለሰል በውል የሚባል በሽታ አለ። ሽንቱ በየእንትኑ በየደቂቃ ዝም ብሎ ይሄዳል። ለምሳሌ አሁን ይሸናል፣ እንደገና ጠብታ ያያል፣ እንደገና ትንሽ ቆይቶ ጠብታ ያያል፣ እንደገና ሐማም ይሄዳል ይሸናል፣ እንደገና ሲመለስ ይሸናል። እና هذا ሰለስ ይባላል። ሲልሲላ يعني سلسلة بول ይሄን አይነት ነገር ሰለሰል بول حكمه حكم الاستحاضة ያቺ ሴት يعني ዝም ብሎ ደም የሚወጣባት ከሐይድ በኋላ ደም የሚወጣ استحاضة አላልነውም። ሰለሰል ቦል የሱ አይነት ፍርድ ነው ያለው። እና ሴት ትሁን ወንድ በብልቱ ወይም በብልትዋ ሽንት እየወጣ የሚያስቸግራት ከሆነ ወይም ያስቸግረው ከሆነ ልክ እንደዛች ሴት በብልቱ ጨርቅ ያደርጋል ወይም እሷ በብልቷ ጨርቅ ታደርግና ያኒ የሚንጠበጠብ እንትኑ ሽንት እዛ እየተከማቸ እሱ ግን ያው ሰለሰል ቦል ያለው ሰው ለአምስት ሰላት አምስት ውዱ ያደርጋል። ልክ እንደ እስቲሓዛ ነው። ምክንያቱም በሽታ ስለሆነ እንደዚህ ያሉ ሰዎች አሉ። በተለይ በአገራችን ብዙ ሰዎች ነበሩ፣ በተለይ በብርድ ጊዜ አያቋርጥም ሽንታቸው እንደዚህ። እና እነዚህ ውዱ በፈረሰ ውዱ አርግ፣ ውዱ በፈረሰ ውዱ አርግ አንለውም። ሀዲስ ሰለሰል ቦል። እሺ፣ እንደገና ሰለሰል ሪሕ የሚባል አለ። ፈስ ነው የሚባለው በአማርኛ በእንትኑ በአረብኛን ፈስ ይባላል እኮ በአረብኛም ፈስ ይባላል። ምክንያቱም መሰላችሁ ነቢያችን ሰለላሁ ዐለይሂ ወሰለም አንድ ቀን ምን አሉ? ይህ ሸይጣን እኮ በጣም የተረገመ ፍጥረት ነው አሉ ነቢያችን ሰለላሁ ዐለይሂ ወሰለም። የቁል ኢዛ ቃመ አሐዱኩም ፊ ሰላ፣ አንድ ሰው ሰላት ለመስገድ አላሁ አክበር ብሎ ሰላት ከጀመረ ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም፣ ያእቲ ሸይጣኑ ፈየንፍኹ ፊ ዱቡሪሂ፣ በዛ በመቀመጫው ሸይጣኑ መጥቶ ኡፍ ይላል ኡፍ ይላል። እና ፈየተኸየሉ አነሁ ፈሳ ያኒ ሰውየው የሚሰግደው ፈስ ያወጣ ይመስለዋል ይሰማዋል። ተማም ላኪን እሱ ፈስ አይደለም፣ የሸይጣን እፉታ ነው። ኡፍ ይላል ሸይጣን። ፈቃለ ነቢ ስ ሰለም ፈላ የኽሩጀና አሐደኩም ኢዛ ሸዐረ ቢዛሊክ፣ ይህ ነገር ከተሰማው ሰጋጁ አይውጣ ከሰላት ኢላ አን የስመዐ ሰውተን አው የሹመ ራኢሐተን፣ ያኒ የፈስ ድምፅ መስማት አለበት። ወይም ዙራጥ ይባላል። ዙራጥ በአረብኛ ዙራጥ ይሉታል። የዙራጥ ድምፅ መስማት አለበት፣ ወይም ደግሞ መጥፎ ሽታ መሽተት አለበት። ፈስ ጥሩ መጥፎ ሽቶ ነው ያለው አይደለም? እና ሽታው መጥፎ ሽታ ከሸተተ ያኒ የፈስ ሽታ ከሸተተ ወይም ደግሞ የዙራጥ ድምፅ ከሰማ ያኒ እውነተኛው ፈስ መሆኑን ያውቃል። ላኪን ያኒ የሸይጣን መሆኑን ግን ማወቅ አለበት። ኢዘን በአረብኛ ፈስ ይባላል። እሺ፣ እና ሰለሰል ሪህ የሚባል ደሞ አለ። እሱ ምንድን ነው? ያኒ ጋዛት በእንትኑ በሆዱ ጋዛት ሲበዛበት አንድ ሰው ዝም ብሎ በቃ ጋዙን እየወጣ ያስቸግረዋል። ይህ ደግሞ ልክ እንደዛ ሰለሰል ቦል ሁክሙ እንደዚህ ነው። በየ አምስት ወቅቱ አምስት ውዱ ያደርጋል። ላኪን በመቀመጫው ጨርቅ አስቀምጥ አንለውም፣ ምክንያቱም ይህ ንፋስ ነውና። እና አንዳንድ ሰዎች ይጠይቃሉ እኮ ይህን ጥያቄ፣ ምን ይላሉ? ሼክ፣ ይህ እንትኑ ፈስ የወጣበት ሰው እስትንጃ ያደርጋል ወይ ይሉኛል። ላ እስትንጃ አያደርግም። ይህ እኮ የሚታጠብ ነገር አይደለም፣ ንፋስ ነው። ስለዚህ በመቀመጫው እንትኑ ጨርቅ አድርግ አንለውም። ላኪን ለአምስት ወቅት አምስት ውዱ ያደርጋል። ከዛ በዛ ውዱ የፈለገውን ነገር ለመስገድ ይችላል ማለት ነው። ጠይብ፣ ሶስተኛው ሰለሱል ጋኢጥ የሚባል አለ። የሰገራ በሽታ አለ። ለምሳሌ እንደ ተቅማጥ፣ ጠብታ ምናምን ያኒ መረድ ነው። እንግዲህ አላህ የወረደው በሽታ ስለሆነ ብዙ ለመናገር አይቻልም ይህ ነገር። እና ይህም ያላቸው ሰዎች አለ፣ እኛ አናቀውም ስለሌለን ነው። ግን እንዴት ነው ብላችሁ አትደነቁ፣ ያላቸው ይህ ነገር ያውቃሉ ይህ ነገር። እና ከዛ በኋላ ምን ታደርጋለህ? ልክ እንደዛ ነው። እሱ ደግሞ ያኒ ትንሽ በመቀመጫው አንድ ጨርቅ አስቀምጦ ባንቲውን በደንብ አድርጎ አስሮ ያስቀምጥና ለአምስት ወቅት አምስት እንትን ውዱእ ያደርጋል ማለት ነው። ጠይብ፣ ሌላ በሽታ አለ ሌላ በሽታ አለ። እኔ አንድ ጊዜ በዳሩ ቢላል ተፍሲር ትስል በደንብ አድርገ ገልጨው ነበር እና አሁን ከውዱኡ ጋር ላስተካክለው እንዴት መሰላችሁ? ሱብሓነላህ አላህ ሱብሓነሁ ወተዓላ የብተሊ ዒባደሁ ቢማ ሻአ ወከይፈ ሻአ። አላህ ሱብሓነሁ ወተዓላ ባሮቹን በደንብ አድርጎ የፈለገውን ነገር በላእ ነው የሚያወርድባቸው። ላኪን በላኡን ተሸክሞ ሰው ሰብር ካደረገ ደግሞ ወላሂ ያኒ በጣም በጣም ብዙ ምንዳ ነው ያለው። እና አንዱ አለ እዚህ በሪያድ ከተማ እስካሁን ድረስ አለ። አሁን 12 ዓመት ይዘዋል። 12 ዓመት ይገርማቸዋል። በጣም በጣም በጣም ስታየው ያኒ ያስፈራሃል። በጣም ታዝንለታለ ሰውየው። ምን መሰላችሁ? ይቺ ሞሮዶዮ የምትባል ነገር መጣችበት። ሞሮዶዮ ኪንታሮ ነው፣ ኪንታሮ ነው የምትሉት ሲጻፉልኝ፣ ሞሮዶዮ ወይም ደግሞ የመኳንንት በሽታ እንላታለን በሀገራችን። እና እሽ ኪንታሮ ናም ሞሮዶዮ ወይም ኪንታሮ ይሉታል፣ ወይም የታወቀ ነው እንግዲህ በሽታው። ይህ ነገር መጣበት፣ በመቀመጫው ነው የመጣበት። ከዛ በኋላ ወደ ሕክምና ሲሄድ ምን አሉት ዶክተሮቹ? አሁን እርጀንትሊ እንትን ማድረግ አለብህ፣ ኦፕሬሽን ማድረግ አለብህ አሉት። እሺ ኦፕሬሽን አደረጉትና ከዛ በኋላ ኦፕሬሽን ሲያደርጉ ምን አዩ? በሽታው በጣም የተፋፋመ መሆኑን አወቁና ምን አሉት ወንድም አሉት፣ ናም አሁን ያኒ ኦፕሬሽን ካደረግን በኋላ ይህ መቀመጫ ይህ ሰገራ መውጫ መቀመጫ መሰፋት አለበት አሉት። ደነገጠ ሰውየው። እንዴት አሉት? መሰፋት አለበት፣ በቃ መዝጋት አለብን እሱ አለ። በምን ይውጣ እንትኑ? እሱ እንግዲህ በሆድህ እንከፍትልሃለን አሉት። ለምን? ይህ ነገር ከተከፈተ ሞሮዶዮ የነበረው ቂንታሮ የነበረው ወደ ሰረጣን ወደ ምንድነው ሰረጣን ወደ ሰረጣን ይቀየራል፣ ያኒ ወደ ካንሰር ይቀየራል። ስለዚህ ያኒ በአንጀቱ ገብቶ በሆድ ገብቶ ብዙ እንትን ይጎዳሃልና የመቀመጫው ጉዳይ መስፋት አለብን መሸፈን አለብን አሉ። ኸላስ እሺ ብሎ ፈረመባቸው እና በቃ ገባ፣ ኦፕሬሽን አደረገ። ኦፕሬሽኑ እንግዲህ ሰክሰስ ሆነ። ላኪን መቀመጫው ሰፉት ማለት ነው፣ ዘጉት። አሁን በሆዱ ከፎትለት። ሱብሓነላህ። እኔ እዚህ ላይ ኡመል ሐማም የሚባለው እንትን አለ ኤሪያ፣ በኡመል ሐማም እንትኑ በሪያድ አብረን ነው ያኒ በየቀኑ ነው የምንገናኘው። አሁን በሆዱ ከፈትለትና ምን ሰጡት? ፕላስቲክ አለ። በዛ ፕላስቲክ ወደ በቆዳው እንትን ቅድ ነው በቆዳው ፕላስቲኩ በዛ ይገባና ወደዛ ትልቅ ኢንተስታይን ከዛ ጋር የተያያዘ ነገር ነው፣ ሰገራው በዛ ይወጣል ማለት ነው። ሱብሓነላህ አልዓዚም። በዛ በቀን አንድ ጊዜ ወይም ሁለት ጊዜ ይወጣል ሰገራው። እና በጣም መጥፎ ግማት እንትን ያለው ሽቶው በጣም ይገማል አይደለም? አር ሁላችን እናውቃለን ሰገራው። ሰውየው በጣም ተሰቃየ። የቁል ልጆቼ በሙሉ ጠሉኝ አለ፣ ሚስቴ ጠላችኝ አለ፣ በመጨረሻ እኔ ራሴ ነፍሴን ጠላሁ አለ። ምክንያቱም በየቀኑ አንድ ቀን ሁለት ቀን ፕላስቲኩ ይቀየራል። እንዲያውም ፕላስቲኩ ሁለት ሶስት ጊዜ ነው የሚቀይረው። ፕላስቲኩ ደግሞ በጣም ውድ ነው ሲገዛ፣ ላኪን መንግስት ይረዳዋል ትንሽ እና እዛ እያወጣ ሰገራው እዛ ይሞላል፣ ያወጣዋል፣ ይደፋዋል ማለት ነው፣ ይጥለዋል፣ ሌላ ያመጣና ይረክባል። አንዳንድ ጊዜ ተቅማጥ ምናምን ይባል ሲመጣበት በጣም ይሰቃያል። ሱብሓነላህ አልዓዚም። በየሩብ ሰዓት እንትን እየወጣ ያስቸግረዋል። እና ሁል ጊዜ ስናገኘው ሰብር ጥሩ ነው። አላህ ሱብሓነሁ ወተዓላ ምንዳህን እንትን አይልም። ያኺ ሱብሓነላህ፣ ይገርማቸዋል። እንትኑ ሚዛኑ እስከ 78 ኪሎ የነበረው አሁን ወደ 40 ምናምን ኪሎ፣ በጣም 30 ኪሎ ነው 25 ኪሎ ወረደ። ምክንያቱም ብዙ አይበላም፣ ብዙ ከበላ ያስቸግረዋል ነገሩ። እና ይህ ሰውየው አሁን ለየት ያለ የውዱ እንትን አለበት፣ እንደኛ አይደለም። ለየት ያለ የውዱ ስነ ስርዓት አለው፣ ምክንያቱም ይህ ነገር እያስቸግረው እና እንደዚህ የመሰሉ ሰለሰል በውል ሰለሰል ጋኢጥ ማለት ሰገራ ማለት ነው። ውሰለሰል ሪሕ የሚባሉ አሉ። እነዚህ እንደዚህ ለየት ያለ ሁኔታ ነው ያላቸው እና አላህ ጤና ይስጣቸው ብለን ዱዓ እናደርግላቸው። አላህ ሱብሓነሁ ወተዓላ ጤና ይስጣቸው። ካልሰጣቸው ደግሞ ለዛ የሚሸከም ወይ ለበሽታው የሚሸከም ሰብር ይስጣቸው እንላለን። እሺ፣ በዚህ እንግዲህ ስለ ሐይድ፣ ስለ ኒፋስ፣ ስለ ጅናባ፣ ስለ ሰለሰል ቦል፣ ስለ ሰለሰል ጋይጥ፣ ስለ እስቲሓዛ በሙሉ በዚህ ይጠቃልላል። አሁን ቀጥታ ወደ ሰላት እንገባለን። ዛሬ ወደ ሰላት ገብተን በገጽ 33 የሰላት ብሎ ይጀምራል። ኢንሻአላህ አሰላ አህካም ወአህዋሊሃ ይቁል ተማም ጠይብ። አወለን የጅብ አሰላ አላ ኩል ሙስሊሚን ወሙስሊማ። አሰላ የጅብ አላ ኩል ሙስሊም ወሙስሊማ። ላኪን ኢዛ ካነ ባሊገይኒ ወዓቂለይን። እነዚህ ሁለት ሸርጥ ናቸው። ሰላት የሚወጅብበት እስላም መሆን አለበት፣ አንድ። ሁለተኛ ዓቅል መሆን አለበት፣ ያኒ መጅኑን እብድ መሆን የለበትም። ሶስተኛ ደግሞ አቅመ አዳም ከደረሰ ነው ዋጅብ ነው ስገድ ብለን በጣም እንትን የምናደርገው አቅመ አዳም ከደረሰ ነው። ፈላ ተጅቡ ሰላ አላ ካፍር። ካፍር ቢሰግድም አላህ አይቀበልለትም፣ ምክንያቱም ትልቁ ኩፍር ስለተሸከመ። አው መጅኑን እብድ ከሆነ ደግሞ ሰላት ስገድ ብለን አናውጅበትን። ናም አው ሰጊር ወይም ደግሞ 15 ዓመት ከአስራ አምስት ዓመት በታች ያለው ሰላት ወጅቦበታል ብለን እንደ ፈርድ አንስጠውም። ጠይብ ወላኪን የጅቡ አላ መን የቁም ቢተርቢየት ሰብይ አው ሰብያ። ግን ህፃን ከሆነ ከሰባት ዓመት በኋላ ያለው እስከ 10 ዓመት ያለው ላቡድ ያኒ አባትና እናት እንዴት አድርጎ እንደሚሰግድም ማስለማመድ አለባቸው። እንዲያለማሙዱት በጣም በጣም ያስፈልጋል። ምክንያቱም አቅመ አዳም አልደረሰም። ተውት ተውት እስከ 15 ዓመት አይባልም። ነዓም አው ዩዓዊዱሁማ ደግሞ ያለማሙዱታል። እንግዲህ እንዴት እንደሚሰግድ እንዴት እንደሚጾም ያኒ ሰሓባ ልጆቻቸውን አቅመ አዳም ያልደረሱ ልጆቻቸውን ያኒ ያጽሟቸው ነበር። ቀኑን በሙሉ ያጽሟቸውና ከዛ በኋላ ሲርቧቸው እንደዚህ ኳስ አምጥተው ያጫውተዋቸው፣ ከዛ በኋላ ፀሐይ ስትጠልቅ ኸላስ ጨረስክ ምናምን ይሉታል ማለት ነው። ናም ስለዚህ ይህ ሐታ ላ ተሹቀ አለይህማ ባዕደ ልብሉግ እና 15 ዓመት ከደረሱ በዛ ጊዜ ስገድ ብለህ ካዘዝከው አይሰማህም። በህፃንነቱ መለማመድ አለበት ይላል። ወሊዛሊክ ቃለ ነቢይ ሰለላሁ ዐለይሂ ወሰለም ፊ ሐዲስ ሰሒሕ ሙሩ አውላደኩም ሊሰብዕ ያኒ ሙሩ አውላደኩም ቢሰላት ኢዛ በለጉ ሰብዓን። ሰባት ዓመት ሲደርሱ ልጆቻችሁ ሰላት እንዲሰግዱ ትእዛዝ አሳልፉ፣ እዘዝዋቸው ይላል። ወድሪቡሁም ዓለይሃ ኢዛ በለጉ ዓሽረን የአስር ዓመት ሲደርስ ደግሞ ሴት ልጅ ይሁን ወንድ ልጅ መምታት ትጀምራለህ። ያኒ መምታት ደም የሚያስወጣ ወይም የቁጣ ምናምን ምናምን ሳይሆን በያኒ በእጅ አድርገህ እዛ ትከሻው ላይ ምናምን ለምን አትሰግድም ምናምን ብለህ ትንሽ ትገስጸዋለህ ማለት ነው። ወፈሪቁ በይነሁም ፊል መዳጅዕ አስር ዓመት ሲደርሱ እባካችሁ ይህን ነገር በደንብ ተመልከቱት። ያኸዋ አንዳንድ ቤተሰብ አሉ ግድ የላቸውም በዚህ አስር ዓመት ሲደርሱ ሴት ልጅና ወንድ ልጅ በአንድ አታስተኝዋቸው አሉ ነቢያችን። አንድ አልጋ አታስተኝዋቸው፣ እንዲያውም ያኒ ራቅ ብለው መተኛት አለባቸው። አንዳንድ ዑለማዎች ምን ይላሉ? ያኒ በቤቱ ክፍሎች ካሉትም ሴቶቹ በአንድ ክፍል፣ ወንዶቹ በአንድ ክፍል መተኛት አለባቸው። ምክንያቱም ከአስር ዓመት 11 ዓመት ሰው እያወቀ ነው የሚሄደው። በጣም አንዳንድ ሰዎች አሉ ያኺ ያኒ ዱርዬ የሆኑ ሰዎች አሉ። 13 12 ዓመት የደረሱ ሁሉ ነገር ያውቃሉ። ሁሉ ነገር እንትን ነገር ብልግና ነገር ስለሚያውቁ ምናምን ነቢያችን ምን አሉ? ወፈርቁ በይነሁም ፊል መዳጅዕ መኝታቸው በጣም ለየት ለየት አድርጓቸው ይላሉ። እና ምንድን ነው እንግዲህ እስቲ ሐዲሱን ላነበው ምን ይላሉ? ያኒ ሙሩ አውላደኩም ቢሰላት ኢዛ በለጉ ሰብዓን ሰባት ቀን ሰባት ዓመት ካደረጉ እዘዝዋቸው። ወድሪቡሁም ዓለይሃ ኢዛ በለጉ ዓሽረን አስር ዓመት ካደረጉ ደግሞ ያኒ መምታት ጀምሩ ይላል። አንዲት ልጄ ያለች ትንሽ ነበረች እዛ ጊዜ እና የአራት ዓመት ነበረች። ታውቃላችሁ በዳሩ ቢላል አንድ ቀን ስሟ ጠቅሼ ስናገር አንዳንድ ሴቶች አቡ መሐመድ ከማለት አቡ ሁዳ እያሉ ይጠሩኛል። ያኒ ልጅቷን ስላሰቃቸው ማለት ነው። አንድ አስቂኝ ነገር አደረገች በረመዳን። ይገርማቸዋል፣ ሁዳ የኔ ልጅ ማለት ነው፣ የአራት አመት ልጅ ነበረች። እና አሁን ሼክ ኢብራሂም እብድ ሆኗል እኮ ነው የምትሉት። ይህ ነገር ስነግራችሁ ወላሂ አጉል ለኩም፣ አራት አመት እድሜዋ ረመዳን ተላቲን ዮም ትጾማለች። እዚህ ላይ ነው እንግዲህ እንዴት ምን ነካው ሼክ ኢብራሂም ልትሉ ነው። 30 ቀን አንድ ቀን አፍጥራ አታውቅም። 30 ቀን ትጾማለች። እና ስትጾም ግን ያኔ የእሷ ጾም በጣም ያስቃል። አንዳንድ ሰዎችም አንዳንድ ትላልቅ ሰዎች እናንተማ ጾማችሁ የሁዳ ጾም ነው ምላቸው፣ የሁዳ ጾም ነው የምትጾሙ ነው ምላቸው አሉ። በዚህ ሳውዲ አረቢያ የሁዳ ጾም የሚጾም ብዙ አሉ። እና ሁዳ ምን ታደርጋለች? ከእኛ ጋር ያኔ አትተኛም ሌሊት ሌሊቱን በሙሉ ስትጫወት ከህፃኖቹ ከአንዳንድ አሻንጉሊት ምናምን ስትጫወት ታድርና ስሑር ስንነሳ ከእኛ ጋር ስሑር ትበላለች። ልትጾም ነው አይደለም? ስሑር በልታ ኸላስ እኛ እንተኛለን፣ እሷም ትተኛለች። ከዛ በኋላ መቅሪብ ነው የምትነሳው። ጾማ ውላ ስሑር ከተኛች በኋላ መቅሪብ አዛን ሲል ትነሳለች፣ ከእኛ ጋር ታፈጥራለች። እንግዲህ ጾማ ውላ ማለት ነው እና እንደዚህ አይነት ያሉ ሰዎች አሉ በሳዑዲ አረቢያ ወላህ አሉ። እንደዚህ ሰሑር በልተው ከዛ በኋላ ይጫወቱና ፀሐይ ሲወጣ ይተኙና መቅሪብ ይነሳሉ። ላ ይሰሉን ዙሁር ወላ አስር ወላ አይ ከላም። እንደዚህ አይነት ሰዎች አሉ እና የሁዳ ጾም ነው የምላቸው። እና ሁዳ ይቺ ልጅ አንድ ቀን አሳቀችኝ። ምን አለች? ይህን ሐዲስ አነበብኩላት። ሙሩ አውላደኩም ቢሰላት ሊሰብዕ፣ ሰባት ቀን እኔ በቤት ልጆችን እንትን እና ሚስቴ ምናምን ሰብስቤ ይህን ፍቅህ ያስተምራቸዋለሁ። እና ይህን ሐዲስን ደርስ ሙሩ አውላደኩም ቢሰላ አልኳቸው። ኢዛ በለቁ ሰብዐን ወድሪቡሁም ሊዓሽር፣ 10 አመት ሲደርሱ ደግሞ ምትዋቸው አልኩ። ከዛ በኋላ እንግዲህ ሐዲሱ እዚህ ነው እንትን የሚቆመው። እኔም ደግሞ ምን አልኳቸው ለልጆቹ፣ ወኢዛ በለቁ 15 አልኳቸው እና ኢዛ በለቁ 7 ታዘዋቸዋል፣ ወኢዛ በለቁ 10 ትመታቸዋቸዋል። አይደለም ወኢዛ በለቁ 15 አልኩና ሁዳ ተነስታ ምናለች? ፈግሐፉሁም ፈግሐፉሁም ለ15 አለችኝ። ትግርኛ ነው እንግዲህ ፈግሐፉሁም ለ15 ያኒ 15 አመት ከደረሱማ መምታትም ማዘዝም አይበቃም ከነሱ ጋር። ጠይብ ምን እናድርጋቸው? እጉሐፉሁም አለችኝ። ያኒ እዛ ቆሻሻ የሚሰበሰብበት በውጭ ያለው እዛ ላይ ጣልዋቸው አለችኝ። እዛ ያኒ 15 አመት ሆኖ የማይሰግድና የአባቱና የእናቱ ትእዛዝ የማይሰማ እጉሐፉሁም አለችኝ። እዛ ቆሻሻ ያኒ የምግብ ትርፍራፊ ምናምን የምንጥልበት አለ አይደለም? እዛ ከምግቡ ላይ እዛ ከረጢቱ ከምግቡ ላይ አስገብተ እዛ ጣለው ምናምን አለችኝ። እና በጣም ሳኩ እዛ ጊዜ ሱብሓነላህ። ስለዚህ 15 አመት ከደረሰ አሁን ቀጠዋለሁ አሁን ትእዛዝ ምናምን እሰጠዋለሁ ብትል አትልፋ። ኸላስ ጎርምሰዋል። አሁን እንደዚህ ብሎ ነው የሚያይህ፣ በቃ በግማሽ አይኑ ነው የሚያይህ እዛ ጊዜ። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ይህን አይነት ትምህርት ደግሞ አንድ ሌላ አለ፣ ተርቢያት ዑመሪ አተርቢያ አልዑመሪያ የሚባል አለ። ታውቃላችሁ? ይህን ነገር ሰምታችሁ ታውቃላችሁ? አተርቢያ አልዑመሪያ። እንግዲህ አንድ ቀን የህፃናት ፕሮግራም ይዤ በዚህ በእንትኑ በበድር በበድር ሩም ኢንሻአላህ የህፃናት ፕሮግራም እንጀምራለን። የህፃናት ፕሮግራም ሲነሳ በደንብ አድርጌ ህፃኖቹ እንዴት አድርገን እንደምናሳድጋቸው በምን አይነት እንደምናስተምራቸው ይህን ነገር እና አተርቢየል ዑመርያ የሚባል አለ። እሱ ምንድን ነው? ሰይድና ዑመር ያሉት ነገር ነው። ቃል አዲቡሁም ናም እስከ 7 አመት አሉ። እስከ 7 አመት ምንም አይነት አትበለው አለ። ያኒ አትቆጣበት፣ ዝም ብለህ ትስቃለህ። ከሱ ጆክ ትነግረዋለህ፣ ያኒ በጣም ተጫውተዋለህ። ቢሳሳትም ብዙ ነገር እንትን ያኒ ዑንፍ አታርግ፣ በቃ ያንተ እንትን ታርገዋለህ። ያንተ እንደ አሻንጉሊት ነው የምትጫወትበት፣ ከዛ ታስቀዋለህ። እዚህ ላይ ፍቅሩ በጣም በጣም በጣም እንትን ይላል፣ ስር ይሰዳል። በጣም ይወድሃል ልጁ፣ አንተን በጣም ይወዳል። እንደ አባቱ ብቻ ሳይሆን እንደ ነፍሱ ነው የሚወድህ። ምክንያቱም ያኒ ይህ ሰይድና ዑመር እንደዚህ ያሉ እስከ 7 አመት ያህል በጣም እንደሚወድህ አርግ ቾኮላታ ታመጣለህ፣ አይስክሪም ታመጣለህ፣ አንድ አበባ ታመጣላታለህ፣ አሻንጉሊት ታመጣለህ። ከዛ በኋላ በቃ ዝም ብለህ ትጫወታለህ ከሱ ጋር። ከዛ በኋላ ምን አሉ هذا الثلث الأول እስከ አስር ዓመትም ሊቀጥል ይችላል ይህ ነገር። فقال أما الثلث الثاني ሁለተኛው ደረጃ ግን አሉ أدبه يعني أدبه ማለት እዚህ ላይ ነቢያችን እንዳሉት ትቆጣለህ፣ ትመተዋለህ፣ ከዛ በኋላ በጣም አድርገህ በደንብ አድርገህ ታስተምረዋለህ አሉ። فإذا وصل 20 سنة يقول 20 سنة و 21 سنة كدرسه اقطع الحبل له. نعم اسك 20 سنة يعني مجمرة يعني ضاحكه كذا أدبه كذا سوستنيا له صاحبه يعني اسك هاي أمت يالله قدنيا تارقوا له اسك هاي أمت يالله قدنيا تارقوا له انديت تقول قدنيا ستوات أكان تيوات قال كذا هلا تمكروا له يتدارهن قداي تنقروا له ستا قبارمو اندزي اندزي لتارق نومنا من هلو يا الدنيا النقر بدم بيستمرك يا نقد نقر يا صلاة نقر يا مسجد نقر هلو يانتي فريند تارقوا له هاي عند أمسي درسالو اقطع الحبل هاي عند أمسي درس قمدو بتسولة لمن تو مالت نقول او تو مالت اهون خلاص أبس الكوكو بس لهون يعني قدن انتنو بتنشو يساك تتاج او تاو نبر كذا بحالا أدب دمو يمتا يقسط كدمو أدب استمر هوال كذا قتلو دمو قدن يهد الركو سبحان الله العظيم ستوات آكان تيوات آل مكينا نجي منا من دزي ستردات استمر هوال عندان دمكرت دمو تاكفل هوال أهون من السم هوالسو لكا أكماد دام عدفي أهون وندهن يالله يأوهاك إي درش يالله የሚሰማው ነገር ይህ ነው እና እስከ 21 ይበስላሉ ሰይድና ዑመር እስከ 21 አመት የሚደርሰው በስለዋል ማስትሬት አድርገዋል በንትሩ በስተዳደግ እዛ ላይ 21 አመት ሲደርስ ግን ገመዱ በጥሰው ቁረጠው ማለት ተው ማለት አይደለም አሁን እሱ ጭንቅላቱና ዑመሩ በደንብ በስለበሰለና ማቹር ስለሆነ አሁን የሱ እንትን ሆኑ በቃ የሱ አማካሪ የሱ አባት የሱ ጓደኛ ነው የምትሆነው እንጂ ለምን እንደዚህ አደረክ አትበለው ምክንያቱም خلاص يعني አስፈልጊ ሆነው ትምርት ስለወሰደ ይላሉ እሺ እንግዲህ ምንድነው ምንለው ነቢያችን ያሉት መጨረሻ ምናሉ ወፈርቁ بينهم في المضاجع አስር አመት ሲደርሱ 11 አመት ሲደርሱ እባካችሁ ይላሉ ነቢያችን ሰለላም መኝታቸው ለዩ አብሮ አይተኙ ሴት ልጅና ወንድ ልጅ እሺ አን ነገር የሚገርማችሁ ነገር ልንገራችሁ በሪያድ ከተማ እኮ ነው ወላሂ ወላሂ አቁል ለኩም يعني هي شهاده لله ነው ቴሌፎን አድርጋ አንዲት ሴት ምን አለችን ታለቅሳለች ታለቅስ ታለቅስ ታለቅሳለችና ምን ነው አልኳት አፈርኩ አለች ላናግርህ በጣም ፍረት ተሰማኝ አለች طيب ለምን ደወልሽ አልኳት መንገሬ ቋ ይቀር ማለች ነግራhallው ላኪን በምንድን ነው ምጀምረው አለችኝ ምንድን ነው አልኳት ያኺኔ የሃ 3 አመት ልጅ አለኝ አለች ልጅቷ ደሞ የ18 አመት ልጅ ነች አለኝ እሺ አባታቸው ጠልቆኝ ወደ ሌላ አገር ሄደዋል እና እኔ ሁለቱም ያሳደኩ እየሰራሁ አሳደኳቸው እሺ ጥሩ እና እሷ رزق لما مطات سرا لما سرات تهدالچ عندان غزيت وطالچ ليجونا ليجتوا اذا بيت تتا تهدنا ليجو انغديه بتام مطفو مطفو غادنيا ادرغه يسكس فيلم اذا بيت يامطال يسكس فيلم يامطانا مجمرا بتچاون مايت جمره كذا بهالا ليجتوان مسايت جمره كذا بهالا بعيني ايهو تالچ بركفيتش سغبا لك يعني سكشوال انتركورس يا درغو اج باج اج كفنج نو متلوت يعني يسغاغنيس يا درغو اغنيوهاچونا فينت هوني ودكو عليه بتام دنگچي سودق عليه اسو ششتو هيدو اهون امست قن هونوال يت اندال ايتتاوقم لجي سلازي هولت بلاء نو يوردبني عليه اندو بلاءو ያው የማይደረግ ነገር ከእህቱ ጋር የሴክስ ግንኙነት ማረጉ ሁለተኛ ወንድሚያ ሁን ጠፍቷል ልጄ ጠፍቷል የት እንዳለ አላቀም ታንቆ ነው ወይስ ገደል ውስጥ ነው የገባ ወይስ እስር ቤት ነው የገባ የት እንዳለ የሁሉ የሹርጣንትን የፖሊስ ጣቢያ ብናገር የት እንዳለ አይታወቅም ልጁ አለችኝ። እና ታለቅሳለች። ይኸውላችሁ እንግዲህ ዋናው ሰበቡ ምንድን ነው? እንዴት አንድ የጎረመሰ ልጅና የጎረመሰች ልጅ እቤት ትታችሁ ትሄዳላችሁ? ሁለቱም ደግሞ በአንድ ክፍል ነው የሚተኙ። ሶስተኛ ነገር ያኸዋን አንድ ነገር አለ። ይህ የጅንስ ነገር የሴክስ ነገር ችላ እንበለው። እሱ እንግዲህ ሲተኛ ተከፍቶ ይተኛል። በቃ ተከፍቶ ብልቱ ይታያል ምናምን። እሷም ጎርማሳ እንደዚህ ነች። ሸይጣን በመካከል ይገባል። ብዙ ነገር ነው የሚገኘው እና ከዛ ውጤቱ ይህን አይነት ውጤት ይሆናል። ስለዚህ ነቢያችን ሳያሰለም ያሉት ነገር በምድር መውደቅ የለበትም። ኸላስ ያኺ 10 ዓመት 11 ዓመት ሲደርስ ለይዋቸው። ያ ወንዱ ልጅ የሴትዋን አውራ ማየት የለበትም። ሴትዋ ልጅ ደግሞ የወንዱ ልጅ ደግሞ አውራ ማየት የለበትም። ኸላስ ያኺ እህትና ወንድም መሆኑን አልፈዋል። አሁን ልክ ነው፣ እህትና ወንድም ናቸው። ላኪን በዚህ የመጣ ግን አደሉም። ነዓም ወሊዛሊክ ያኺ ይህን መጠንቀቅ አለብን እንላለን። እሺ ከዛ በኋላ የቁል ሼክ ንሕና ወደ ኪታቡ እንመለስና ወወልዩ አምር ሰብይ ያ አባት የተባለው ወይም አጎት ወይም ልጁን የሚያሳድግ አለው። ወሰብያ መስኡሉን አማም አላህ ተዓላ ይህ አይነት መጥፎ ነገር ቆሻሻ ነገር ሲደረግ ዋናው መጀመሪያ ተጠያቂነት ያለው አሳዳጊው ነው ይላሉ። ኢን ሁወ ቀሰረ ፊ ዛሊከ ወአህመለሁ ሙተዓሚደን ዓሊመን ቢሑክሚሂ ሊአነ ኩሉ ራዕን መስኡሉን ዐን ረዕየቲሂ። ሰውየው አባቱ አባታቸውና እናታቸው ለዚህ ልጆች እያወቁ የነቢያችን መምሪያ እያወቁ ችላ ብለው ትተው ከዛ ይህን አይነት ውጤት ከተገኘ መጀመሪያ አላህ ዘንድ የሚጠየቁ እነሱ ናቸው። አሁን ይቺ ሴት የደወለች እኔ አልኳት ዋኺ ወላሂ እኔ ተውባ ያስፈልገሻል አልኳት። መጀመሪያ አንቺ ነው የምትጠየቂው። ምን ላርግ አለች። አባቱ የለ ጠይብ አባታቸው ከሌለ አንቺ አባት ነሽ። ስለዚህ ይህ ነገር መጠንቀቅ አለብን። እሺ ታኒየን ወሰለዋት ልመፍሩዳ ነውዓን ሰላት ፌይትፉል ምን ይፈልጋል? ጠይብ የሰላት ሰላት ፈርድ የሆኑ ሁለት አይነት ናቸው ይላሉ ዑለማዎቹ። ነውዑን ሚንሃ ፈርድ ዓይንን ሰላት ሁለት አይነት ናቸው። ፈርድ ዓይን የሚባል አለ። ፈርድ ዓይን ምን ማለት ነው? ለሁሉ ሙስሊም ለሁሉ ሙስሊማ እያንዳንዱ በግል ፈርድ የሆነው ነገር ነው እና አንድ ሰው ከሰገደ ለሌላ ሰው አይበቃለትም፣ ያኒ አይሞላለትም። ስለዚህ እያንዳንዳችን ሙስሊሞች ያኒ ፈርድ የሆነብን ፈርድ ዓይን ይባላል። ወማዕናሁ አነ ኩሉ ሙስሊም ባሊግን ዓቅልን መጥሉቡ ሚንሁ ተእድየትህ ወዛሊከ ምትለ ሰላዋት ልኸምሳ ለምሳሌ 5 ወቅት ሰላት ለሁላችን ፈርድ ነው። ይህ አንድ አይነት ሰላት ነው አሉ። ወነውዑ ሳኒ ሁወ ፈርዱ ኪፋያ ሌላ አይነት ሰላት ደግሞ ፈርድ ኪፋያ አንዱ ከሰገደ ሌላ ለምን አትሰግድም አይባልም። ወማዕናሁ አነሁ ኢዛ ቃመ ቢሂ አልባዕድ አንዳንዶቹ የሰገዱበት ለሌሎቹ ያሟላ ይበቃቸዋል ማለት ነው። ናም ሊአነ ልመጥሉብ ሁወ ኢጃድ ሀዘ ነውዕ ወዓመሊሂ ዱነ ነዘር ኢላ አሽኻስ ልዓሚሊን። አሁን ማን ሰገደ ማን አልሰገደም አይባልም። ይህ ነገር ከተሰገደ መስገዱ ነው የሚታየው እንጂ ማን ሰገደ አይታ እንትን ግድ የለም። እሱ ምንድን ነው? ከሰላት አልጅናዛ መተለን ሰላት አልጅናዛ በከተማው 10,000 ሰዎች ካሉ እና ኸላስ 30-40 ሰዎች ከሰገዱለት ለምን 10,000 ሙስሊም አለ ሁሉም ለምን አይሰግድም አይባልም። لأنه فرض كفاية يعني إذا صلى بعض الناس يكفي لبعض الناس يهل صلاة البلال. طيب ثالثا والفرائض التي فرضها الله تعالى في اليوم والليلة 5 يعني فرض يمبالو أمست بيتشانا شو بك أن يالو الصبح والظهر والعصر والمغرب والعشاء. أما وقت الصبح صلاة الفجر مشان أمي قباب لن بنتيك من طلوع الفجر أهون إنيا بكتما يلنو طلوع الفجر أن نقوم بساعتنا من نقوم جي إن ذا مؤذنوش جنياك قالو مؤذن بتام خبرنا اكسبيرينس يلو مؤذن سمايون أيتو يعني يونيفرسوم أيتو بمولو يعني فجر إن دقبا إن دالقبا ያቃል ኮዋክብት አይቶ ጨረቃው አይቶ እንደዚህ ፈጅር ገብቶ የሚለው እነዚህ የተማሩበት እንትን አለ እኛ ግን በሰዓት ነው የምናውቀው ስለዚህ ሰላተ الفجر وقته يبدا بطلوع الفجر وينتهي بطلوع الشمس ፀሐይ ከወጣች የሰላተ الفجر በር ተዘጋ ማለት ነው ويستحب تعجيلها ሰላተ الفجر ብዙ መቆየት የለበም ቀጣ ሰላተ الفجر ከገባ 5 ደቂቃ 10 ደቂቃ ቆይተህ መስገድ አለበት ትንሽ ንቆይ ብለህ መዘገየቱ ጥሩ አይደለም ይሄ አንድ ነው واما وقت الظهر وقت الظهر فاوله عند زوال الشمس عن وسط السماء ظهر مشان ميገባው ፀሐይ ልክ በአናታችን ላይ ስትቆም ኑን ታይም ከዛ ትንሽ ወደ ግራ ዘንበል ስትል እዛ ጊዜ ዙሁር ገብተዋል እንላለን واخره اذا صار ظل كل شيء مثله ان ظهر يمتشرسو اሁን እኛ ለማውቀ አንችል ምክንያቱም እንዳለው ያኒ ያንተ ጥላ ሁለት እጥፍ ሲሆን ነው ያንተ ጥላ የቁመትህን ሁለት ይሄ ነገር የገጠርተኞች ወይም ደግሞ የተመለከተው ነው የሚያውቀው ያንተ ቁመት ለምሳሌ 1 ሜትር 70 ሴንት ከሆነ ያንተ ጥላ የሱ ሁለት ሲሆን ነው ምናምን ይላሉ على كل حال يعني انا ብዙ علماءዎች ደግሞ 10 እስከሚገባ 10 እስከሚገባ ዙሁር አለ ይሄ ነው واما وقت العصر وقت العصر قالوا فاوله عندما ينتهي وقت الظهر نعم نا وقت العصر يزهر وقت تشرسو بقى زهر تشرسو على سبال عصر يقبال يتسمى هنا ينيه تسمون يالاتشو عدلم يتسأشي أن يزهر دمو يعصر زهر كتشرشي يعني عصر قبان لالن فأوله عندما ينتهي وقت الظهر وآخره عند غروب الشمس ان شمس سيغبا يعني انتن بلوال يعني عصر وقتوال مالت نو طيب ويستحب تعجيلها زهور ان عصر ان فجر ان زي سوستم وقت سيغبا بزو مقويت طرو ادلم تعجيلها مالت اسقدمه يعني مسجد اللبه لالو ولا يجوز لغير عذر تأخير صلاة العصر بتلي صلاة العصر عذر لليلو سو يعني هاي لما تلاق تنش سيكارات كزا درس مدرس يلبهم بتعام مكروه نو عصر سيقابا قد تمسجد نو أن ولا يجوز لغير عذر تأخير صلاة العصر حتى تصفر الشمس يعني ፀሐይ ዋልት ጠልቅ ብላ ብቻ እስከምትሆን እስከዛ ድረስ መቆየቱ በጣም የተጠላ ነገር ነው ፀሐይ ባትጠልቅም ያኒ እስከዛ ድረስ መቆየት የለብህም طيب واما صلاه المغرب فاول وقتها قروب الشمس صلاه المغرب ደሞ ልክ ፀሐይ ስትጠልቅ ያያችኋት ብዙ ሰዎች አላችሁ ሁላችሁም አይተናል ክብ ትሆናለች ስትጠልቅ ክብ ትሆንና እና ታታለህ ግማሽ ሄደች ስለስቶ አራተኛ ሆደች ጠቅላላ እስከምትጠልቅ አስር አለ እንዲያው ምን አሉ ዑለማዎቹ በጣም ተጨናንቀህ ያኒ ፀሐይ ያለች ከሰገድ ከአስርና አንድ ረክዓ ስትቀርህ ፀሐይዋ ከጠለቀች ከምል ሰላ ይላሉ ሰላትዋን በጣም ሙላው ምክንያቱም ስለጀመርከው ወቅት ያለ ስለጀመርከው ፀሐይዋ ብትጠልቅም ሰላቱ ቀጥለው ይላሉ نعم طيب واما صلاه المغرب فاول وقتها غروب الشمس واخره غياب الشفق الاحمر مشرشا يا مغرب وقت متشنو بنل يعني صحاي ستتلق بسمايو بيجا يميون نغير يوطال ادلهم كلنا قوالن انا بذا هوريزونتال انتن بنايو بيجا يهونال يي بيجا مشرشا اسك مشرشاو كالطفى صلاه المغرب عليه يي نغير لمندنو ميرداني اخوا እናንተ አሁን ሁላችሁም በከተማ ነው ያላችሁ ላኪን በረሃ ስትወጡ እዛ ጊዜ መግሪብ በቼ ነው ዒሻ በቼ ነው ምናምን ከማለቱ ፀሐይ ታያለ ፀሐይዋ ጠልቃለች መግሪብ ገባ ቢጫው አለ ቢጫ እስካለ ድረስ መግሪብ አለ ከዛ በኋላ ቢጫ ሲጠፋ አልዒሻ ገባ ማለት ነው وهو الاشعه التي تبقى ظاهره في لونها الاحمر بعد مغيب الشمس ويستحب تعجيلها برضو مغرب بتلي مغرب دمو አዛን ተደርጎ ከአስር ደቂቃ በኋላ መስገድ አለብን። ምክንያቱም አጭር ነች መስገድ አለብን ማለት ነው። ጠይብ ወየድኹሉ ወቅቱ ሰላት አልዒሻ ዒሻ ቀረ እንግዲህ ወየድኹሉ ሰላት አልዒሻ ቢንቲሃ ወቅት አልመግሪብ መግሪብ ተጨርሶ ያ ቢጫ ነገር ሁሉ ሲጠፋ አልዒሻ ገባ እንላለን። ላኪን የዒሻ ጉዳይ ዑለማዎቹ በሶስት ነው የተከፈሉ። መጀመሪያው መቅሪብ ሲወጣ ዒሻ ይገባል። በዚህ ተስማምተዋል። ምክንያቱም ያ ቢጫ ነገር ከጠፋ መቅሪብ አልፎ ዒሻ ገባ። በዚህ ዑለማዎቹ በሙሉ ተስማምተዋል። የተለያዩበት መቼ ነው? መጨረሻው ስንት ነው? የሰላት አልመግሪብ መጨረሻ የሰላት አልዒሻ መጨረሻው መቼ ነው ይላሉ። አንዳንድ ዑለማዎች ምን አሉ? ህየ ሰዓ አልዓሽራ። ሱብሃንአላህ፣ ይህ ነገር ብዙ ሰው አያውቀውም። በአራት ሰዓት ማታ የዒሻ ጉዳይ ተጨርሰዋል ይላሉ። አንዳንድ ዑለማዎች መጨረሻው ግማሽ ሌሊት ነው፣ 12 ኦክሎክ ያኒ ሚድ ናይት አልዒሻ የሚባል ነገር ከዛ በኋላ የለም ይላሉ። አንዳንድ ዑለማዎች ደግሞ እስከ ፈጅር ጊዜ አለ ይላሉ። የውላችሁ እንግዲህ አሁን በእኛ በሳዑዲ አረቢያ የታወቀው ከግማሽ ሌሊት በኋላ ዒሻ የሚባል የለም፣ ኢላ ሊመን ለሁ ዑዙር ዑዙር ያለው ካልሆነ በስተቀር አሉ። ያኒ ወቅት አልዑዙር የሚባል አለ። አንድ ሰው ተኝቶ ረስቶ ከሆነ ከግማሽ ሌሊት በኋላ ሊሰግድ ይችላል። አማ እየሰማ እያየ ግን የዒሻ ወቅት እስከ ግማሽ ሌሊት ነው ይላሉ አብዛኞቹ ዑለማዎች፣ ትላልቅ ዑለማዎቹ ከኛ ጋር ያሉ እንደዚህ። ላኪን ዒንደ አልአሕናፍ ፊ መዝሀብ አቡ ሐኒፋ ወገይሩሁ አንዳንድ ዑለማዎቹ ግን እስከ ፈጅር አለ ይላሉ። ጠይብ ምን እናርግ እንግዲህ? ዑለማዎቹ በሶስት ተከፈሉ። ምን ታረጋለህ? ኸላስ ከግማሽ ሌሊት በፊት ስገዳት፣ ያኒ ከግማሽ ሌሊት ጨርሰህ አታሳልፈው። ኢላ ረስተህ ከሆነ ወይም ተኝተህ ከሆነ ግን ይፈቀዳል። ጠይብ በዚህ እንግዲህ አምስት ወቅቶቹ በዚህ ይጠቀላላል ማለት ነው። ኻሚሰን መናመ አን ሰላቲን መፍሩደቲን፣ አንድ ሰው ሰላት ተኝቶ ካለፈበት። እዚህ ላይ ዑለማ ምን አሉ? መተኛቱ ብቻ በቂ አይደለም። ጠይብ ምንድን ነው መተኛቱ? ያኒ ቅድመ ኩነት ካደረገ ነው። ለምሳሌ ጀዋል ይሞላል፣ ያኒ ልክ ያኒ ደወል አድርጋ እንድታነሳው። ሁለተኛ ደግሞ ለቤተሰቦቹ ደግሞ አንሱኝ ቀስቅሱኝ ይላል። ሶስተኛ ደግሞ ንያ ያደርጋል፣ እነሳለሁ ብሎ ንያ ያደርጋል። ሰዓት ይሞላል ወይም ጀዋል ይሞላል፣ ለቤተሰቦቹ ደግሞ ቀስቅሱኝ ይላል። እና ይህን ሶስት አድርጎ ያኒ አራተኛ አለ። አራተኛ ደግሞ ምን አሉ? ከወቅት በፊት መተኛት አለበት። እነዚህ አራት ሸርጦች ናቸው። ነገ ኢንሻአላህ እጠይቃለሁ፣ የሚመጣው ጊዜ እነዚህ አራት እጠይቃቸዋለሁ። ጻፏቸው እስቲ። አንድ ሰው በመተኛት ያኒ ሰላት የሚያሳልፈው መቼ ነው ብለናል? መጀመሪያ ያኒ ወቅቱ ከመግባቱ በፊት መተኛት አለበት። ለምሳሌ ዙሁር ገብተዋል፣ አዛን ብለዋል። ያኒ ትንሽ ተኝቼ መቼ ዙሁር ረጅም ስለሆነ ብሎ ወቅቱ ገብቶ እያለ ከተኛ ይህ ነገር ራሱ ጥፋተኛ ነው፣ በጣም ወንጀለኛ ነው። እሺ፣ አንድ ሸርጥ ወቅቱ ከመግባቱ በፊት መተኛት አለብህ። ሁለተኛ ሰዓት መሙላት አለብህ ወይም ጀዋል መሙላት አለብህ፣ ምክንያቱም የሚቀሰቅስ። አራተኛ ቤተሰቦቹ የሚያመሹ ካሉ ፈጅር ከሆነ ወይም ቀን ከሆነ ደግሞ ሰላት አልዓስር ሰላት ዙሁር ቀስቅሱኝ ለሰላት ማለት አለበት። አራተኛና መጨረሻ ጠንካራ የሆነው ንያ እኔ እነሳለሁ ብሎ መቁረጥ አለበት። እነዚህ አራት ሸርጦች አድርጎ ከተኛ እዚህ ላይ ዑዙር አለው፣ ሰላቱ በዑዙር ነው ያሳለፈው ይባላል። እሺ፣ እና ምንድን ነው መናመ አን ሰላቲ መፍሩዳ ያን በእንቅልፍ ያሳለፈው ሰላት አው ነስያሃ ወይም በመርሳት ያሳለፈው ፈወቅቱ ሀዚህ ሰላ ብንስበ ለሁ ዒንደ ቅያምህ ሚን ነውምህ አው ዒንደ ተዘኩርህ። ብዙ ሰዎች አሁን ሰላት አልፈጅር ሲያልፍባቸው ምንድን ነው የሚያደርጉ? ተነስተው ቀጥታ አይሰግድም፣ ይነሳና ሰዓቱ ያያል። የስራ ሰዓት ደረሰ፣ ፊቱን ታጥቦ ምናምን ልብሱን ቀይሮ ቀጥታ ወደ ስራው ነው የሚሄደው። ዙሁር ለመስገድ ሲመጣ ከዙሁር በፊት ቀዳ ያወጣል። አንዳንዱ ደግሞ ይረሰዋል፣ ሰላት አልፈጅር እንዳልሰገደ እንደሰገደ ስለሚረሳው ዙሁር ይሰግድና ከዛ ያስተውሷል ላኪን ሁሉ ስተት ነው ትክክለኛው ነቢያችን እንዳሉ መናመ عن ሰላቲን او نسيها فليصليها اذا ذكرها على طول كان كلف كتنسى ويم كاستوسى ودياونو مسجد አለበት ይላሉ طيب ከዛ በኋላ سادسا الصلاه من وقت طلوع الشمس ሶስት ጊዜ አሉ ሰላት መስገድ መክሩህ የሚሆንበት አንዱ ፀሐይ ወጣ ገና ፀሐይ እየወጣች መስገዱ መክሩህ ነው ሁለተኛ ፀሐይ ኑን ታይም በአናታችን ላይ ስትቆም ፀሐይ መስገዱ መክሩህ ነው ሶስተኛ ፀሐይ እየጠለቀች መስገዱ መክሩህ ነው እነዚህ ሶስት ልድገማቸው እሺ አንዱ ፀሐይ ጧት ፀሐይ እየወጣች ትንሽ 10 ደቂቃ መቆየት አለበት ትንሽ ፀሐይዋ ከፍ ማለት አለበት እንጂ ፀሐይ እየወጣች መስገዱ መክሩህ ነው ፀሐይዋ በኑን ታይም አናታችን ላይ ስትቆም መስገዱ መክሩህ ነው የተጠላ ነው ሶስተኛ ደግሞ ፀሐይ ስትጠልቅ ደግሞ መስገዱ መክሩህ ነው ይላሉ طيب ሌላ ደግሞ አለ መክሩህ የሚሆነው በልክልክል የሚሆነው ሌላ ወቅት አለ ከሰላተ الفجር ከሰገድክ በኋላ ፀሐይ ከመውጣቷ በፊት ያለው ጊዜ ይሄ እዚህ ላይ ምንም የሚሰገድ ነገር የለም ልብ በሉ አሁን አዛን አለ ሰላተ الفجር መስጊድ ሄጄ ሰገድኩ ሰላተ الفجር ከሰላተ الفجር እስከ ፀሐይ እስከምትወጣ ያለው ጊዜ ምንም አይነት መስገድ አያስፈልግም መክሩህ ነው በል ከራሃተ التحريم ነው ايش معنى ከራሃተ التحريم መክሩህ ነው ወደ حرام ያደላና ወደ حرام የተጠጋ ከባድ እንደ ወንጀል የሚቆጠር ነገር ነው መቼ ነው ይሄ ፈጅር ከሰገድክ በኋላ ፀሐይ እስከምትወጣ አንድ ሁለተኛ ከዐስር በኋላ እስከ መግሪብ ያለው ምንም ነገር መስገድ አትችልም አይሰገድም አይደለም طيب ይሄን ካወቀን በኋላ ዑለማዎች ምን አሉ ከፈጅር እስከ ፀሐይ እስከምትወጣ ወይም ከዐስር እስከ መግሪብ ያለው ሰበብ ያለው ሰላት ከሆነ ይሰገዳል አሉ ሰበብ ያለው ሰላት ለምሳሌ ቀዳ አለ ቀዳ አርግ ማፍ ምሽክላ طيب መስጊድ ገባህና ሰላት ተህየት መስጊድ ተህየት መስጊድ ለመስገድ ትፈልጋለህ ስገድ ምንም አይደለም ስገድ طيب ሰላት ልዊትር የሚሰገዳል ስገድ يعني ሰበብ ያለው አን ነገር ያሳለፍከው ነገር ወይም በወቅቱ የሚሰገድ ነገር ካለ ስገድ ግን مطلق الصلاه ግን አይሰገድም ايش معنى مطلق الصلاه ለምሳሌ عصر متاهنا جبه ወደ መስጊድ እሺ ከዐስር በፊት ሱና ለመስገድ ትችላለህ لكن عصر ከሰገድክ በኋላ ቁጭ ብለህ የፈለገው ሰላት ለመስገድ ክልክል ነው በጣም ክልክል ነው الا قضاء ካለህ قضاء ታረጋለህ ካልሆነ በስተቀር ሌላ ተራ የሆነው ሰላት መስገድ ክልክል ነው እንላለን እሺ እንግዲህ አሁን እነዚህ አምስት ሆነዋል አንዱ ከሰላተ الفجر በኋላ ያለው እስከ ፀሐይ እስከምትወጣ መክሩህ ነው ሁለተኛ ፀሐይ እየወጣች መክሩህ ነው ሶስተኛ ፀሐይ አናታችን ላይ ስትሆን መክሩህ ነው አራተኛ መግሪብ يعني ፀሐይ እየጠለቀች መክሩህ ነው አምስተኛ ደግሞ ከዐስርና እስከ ከዐስር እስከ መግሪብ ያለው መሐከል ደግሞ አይሰገድም ይሁሉ ጠቅለህ ምን ላለ መጨረሻ يعني ምክንያት ያለው ሰላት ከሆነ ግን እንደ ቀዳእና እንደ ሌላ ነገር ይሰገዳል እንደ ተህየት መስጂድ ወይም ደግሞ ውዱእ አደረክና የውዱእ ርካዓተን ብለህ ትሰግዳለህ ማፍ ምሽክላ ተህየት መስጂድ ማፍ ምሽክላ ቀዳእ ማፍ ምሽክላ ላኪን ዝም ብለህ መስገዱ ግን ክልክል ነው መክሩህ ነው እንላለን طيب ከዛ በኋላ يقول يكره الاشتغال بالتطوع وصلاه السنه اذا اقيمت الصلاه مسجد واستقبته هيا على الصلاه هيا على الفلاح قامت الصلاه قامت الصلاه بالاقامه يادرجه منم اين السنه مسجد كلكل نو يغباچو على باباله صلاه سنه مسجد كلكل نو طيب اني مسجد غباهو صلاه الفجر لمسجد اهون الله اكبر بي سنه الفجر يسجدكو اقامه درجه تو صلاه الفجر تونا ود فرض غبا عندنا علماءش دومو من يلالو ثانيا ركعه كانه كملو ሁለተኛ ረካዓ ካደረግ خفف الصلاة وكمل لكن اترزم ለምሳሌ الله اكبر አንደኛ ረካዓ ሰገድክ صلاة الفجر سنة الفجر አንደኛ ረካዓ ሰገድክና ወደ ላይ ሄድክና الحمد لله ቀራ ኢቃማ አደረገ كمل الركعة لانه يعني ኢቃማ እስከሚያድርግ ድረስ الله اكبر እስከሚል ድረስ ተደርሳለህ በአንደኛው ረካ ካለህ ግን አቋርጠው ዙሁር ምን ደሱ تمام مغرب يعني عشاء من دسو سنة مسجد كالت إقامة يتدرج أي بقام ألو طيب كذاب هلا لكي تصح الصلاة لابد من توفر كل واحد مما يأتي أهون يمي كتروت نقروش أهون يمي كتروت نقروش صلاة كما جمره بفيت النزهن ما موالات اللبه مجمر يا ودى صلاة كما قبات بفيت أنيا بعد لفوق زي من الكواتشو صلاة سوست كفل نويا لا شالن ينتساو صلاتشو قبلية ثم بعدية ثم الصلاة نفسها كصلاة بفيت يمي وجب بهنا قرى اللي صلاة ورا سوى الله أكبر بلك قبا السلام عليكم سكمتل وست صلاة دمو يمي وجب بهنا قرى اللي كصلاة بهلا دمو أذكار اللي إن ذي أذكارش بمولو يصلاة كفلنا تشو سلزي أهون بمنهم جمرو صلاة كما قباته بفيت ودى صلاة كما قباته بفيت واجب يمي هون به شرط يمي هون به نقرش ألو إش نسو من دناتشو عند العلم بدخول الوقت سبحان الله العظيم بزو سو تشلا نومي لو ينقر وقت يزهر كهنا مثلا زهرو قبتوال بله مثوب مثو مرقا قد ألبه فجرو قبتوال بله مرقا قد ألبه يتت أراد ترك قبطه هنال مشتوى لكو نقطوى لكو إمي لو نقر أي هنم العلم من بدخول الوقت ويكفي في ذلك غلبة الظن يعني لم سالي قبطوى البله يعني ترد عليها الله قن بزو يدالو ودنتنو مرقا قطنو مرقا قطو يمي بزاك هنا يعني قبطوى البله بزو يمي ترقا قطكو هنا سقد جن شكو يمي بلتك هنا جن أتسجد لالو والصلاة قبل الوقت لا تصح صلاة وقت كما قباته بفيت شكو يالله منامن بله مسجدو صلاة يا فرسال إذن عندنا شرط من دنو صلاة يعني صلاة وقت مقباته ما وقع اللبه له هلتنيا الطهارة طهارة سوستناتشو طهارة الجسد طهارة البدن طهارة المكان يقول شوال جسده طهر مهون على اللبت كمن مجمّرها كجنابة ولثنيا كحيذ ونفاس كدم ورعببة سوستنيا كوضوء النزي سوس أراتنيا جسده ويمدمو كاله لاي نجاسة منور يلبتم شنت منامن منامن يتبلاش مهون يلبتهم سلزي النزي تقلال لا طهارة وش هوني تقسكوا شو أرات كجنابة طهارة مهون اللب كورع ببا كأراس أراس يولد شو دم أن كوضوء مارق اللب هي طهارة يبلال طيب كذب هلا طهارة البدن والثوب والمكان من النجاسة غير المعفو عنه طيب إذا النزي أم استناشو كذا كتلو استقبال القبلة قبلة ما وقع اللب ألا بزيا ودفلك كبت بوتال لمسجد تتشلم فمن كان يشاهد الكعبة لكن قبلة ونقر علماش منالو كعبة بأينه إياه كهونة قد تود السواء في تمار قال لبه انديت لمسالة بمكة تهيدنا إذا كعبة سر تقبال له ويمتا كعبة كبابي مسجد الله تقبال له كعبة ولا بأينه إياه كهونة قد تود كعبة في تمار قال لبه له فمن كان يشاهد الكعبة فعليه أن يستقبل عينها أسوى راسوى فتلة فيت مقوم اللبه كذا ومن لا يستطيع مشاهدتها السوان لما يما يتشل لمسالة بمكة وستونه لكن راك عليه ومن أنت بأوروبا يالاتشو إنيا بسعود عربي يالنو برياض يالنو كعبان لما يتان تشلم طيب من نارق يكفيه أن يستقبل جهتها يعني دايركشن وبيتشا كعبة يتعلج بزي بك أني يتعلج خلاص ودك أني في تتارق عليه كعبة يتعلج أرى بس تجربة هنج وده بس تجربة يعني تتارق عليه exactly كعبة الزهن يتعلج مالت أي تشالم لنا الزي لا تعفو ومن خفيت عليه القبلة تقرسو قبلة يماتك وكونس وجب عليه أن يسأل متأيك أن لبهنجي يمسلن يالبله مسجد أي قبام وجب عليه أن يسأل من يدله عليه فإن لم يجد من يسأله فعليه أن يجتهد طيب يمتأيك أو سويا لم لابد أن تجتهد አንተ ብዙ ጂሃድ ማድረግ አለብህ። እዚህ ላ እዚህ እንኳን አይደለችም፣ እዚህ ፀሐይ መውጫ ነው። ጠይብ በዚህ ይሆናል፣ ይህማ ምዕራብ ነው። ጠይብ የት ይሆናል? ብዙ ያኔ ሙከራ አድርገህ ወየተሐራ ሱመ ዩሰሊ ሐስበ እጅቲሃዲሂ፣ ከዛ በኋላ በሚመስለው ለመስገድ ይቻላል። ፈኢን ዓሊመ አነሁ አኽጣ አትና አሰላ፣ እየሰገደ ሱብሓነላህ፣ ወደዚህ እየሰገደ ሰዎች መጡና ወንድሜ ያሉት ቂብላ እኮ በስተጀርባህ ነው፣ አንተ ወደ ቂብላ አይደለም የምትሰግደው ካሉ፣ እየሰገድክ ተጠምዝዘህ ወደ ቂብላ ትሄዳለህ። ሰላቱ አይፈርስም፣ ከሰላቱ መውጣትም አያስፈልግም። ጠምዘዝ ትልና ወደ ቂብላው ታደርጋለህ። ተማም። ወኢን ዓሊመ ባዕደ ሰላ፣ ላኪን እሱ ሰው ጠይቆ አልነገሩትም፣ አላወቁትም። እሱ ደግሞ ብዙ እጅቲሃድ አድርጎ በሚመስለው ከሰገደ በኋላ ወደ ቂብላ እንዳልሰገደ ካወቀ ሰላቱ ሰሒሕ ነው። ይገባቸዋል። እኔ ብዙ እጅቲሃድ አደረግኩ፣ ጠየቅኩ፣ መኮርኩ፣ አላወቅኩምና ወደዚህ ሰገድኩ። ከሰገድኩ በኋላ አንዱ መጣና ይህ እኮ ቂብላ አይደለም የሰገድክበት ካለኝ ሰላቱ ሰሒሕ ነው፣ አልደግመውም፣ ምክንያቱም የሚችለው ነገር ስላደረግኩ ማለት ነው። እና የቁል ፈላ ኢዓደተ ዓለይህ ወሰላቱ ሰሒሐ ወየጁዝ ሊኩል ሙሰሊን አን ዩሰልየ ኢላ ገይር ልቅብላ ፊ ልአሕዋል ታሊያ። ጠይብ፣ እኔ አንድ ነገር የደረሰኝ ነገር አለ ልንገራችሁ። መጀመሪያ ወደ አውሮጳ የሄድኩበት ጊዜ ምንም ነገር ስለ አውሮጳ የማውቀው ነገር የለኝም፣ ግን መጥፎ ነው፣ መስጊድ አታገኝም፣ ቂብላ ማታቅም በመንገድ ምናምን ብዙ ነገሩኝና ከሪያድ ተነስተን ቀጥታ ወደ አተንስ ገባን። አውሮፕላኗ አተንስ ገባች እና ሁለት ሶስት ሰዓት እዛ ቆየን ማለት ነው። ሰላት አልዓስር ደረሰ። ከደረሰ በኋላ ታውቃላችሁ፣ ሱብሓነላህ አልዓዚም፣ ይቺ አተንስ የምትባለው እምብርት ነች መሰለኝ። አውሮፓ ብዙ አውሮፕላን ነው በየሰዓቱ በየግማሽ ሰዓት ነው የሚወርዱ። ኤርፖርቱ ቢያንስ ስንት ሺህ ሰው ልክ እንደ ጎርፍ ነው የሚጥለቀለቀው። አሁን የት ልስገድ እኔ? ቂብላ የሚያውቅ የለም፣ እንዲያውም የሚሰግድ የለም። 5000 የሚሆን ሰው አለ እዛ፣ ይወጣል ይገባል፣ ማንም ሰው የሚሰግድ የለም። አሁን ሰላቱ ደረሰ። የለበስኩበት ልብስ በድላ ነበር፣ ሱት የምትሉት ያኒ ኮት፣ ሱሪ፣ ሸሚዝ፣ ከረቫታ ምናምን እንደዚህ ለብሼ ነበር። አሁን ፈለግኩና በሙሉ በቃ ሰዎቹ የረገጡት ምንም ቦታ የለም። አንዲት ቦታ ነበረች፣ ትንሽ ነች። እሷን መጠጥ ምናምን የሚጠጡባት ቦታ ነች፣ ግን ደረቅ ነው። ኮቴን አወጣሁና አነጠፍኩ። ቂብላ ማን ይንገረኝ? አሁን ማንም ሰው አይነግረኝም። ማን ልጠይቅ? ሁሉ ፈረንጅ ነው። ከዛ በኋላ እየተሰማ ሆነኝ፣ ወንድሞች እየተሰማ ሆነኝ ወይስ ወጥቻለሁ? እሺ። ከዛ በኋላ እህዋ ወደሚመስለኝ ሰገድኩ። ከጨረስኩ በኋላ ሁለት ረክዓ ሰገድኩ እኔ ምክንያቱም ሙሳፍር ስለሆንኩ። ከሰገድኩ በኋላ መጥቼ ቁጭ አልኩና ከግማሽ ሰዓት በኋላ ሌሎች ደግሞ ሁለት አረቦች መጡና ፈልጎ የሚሰግዱበት ቦታ አጡና እዛ ሄዱና ኮታቸው አውጥተው ለመስገድ ሲሉ እኔ የሰገድኩበት ወደ ቀኝ ነበር፣ እነሱ ወደ ግራ ሰገዱ። ጠይብ ማን ነው እኔ አሁን ተሳስታችኋል ልበላቸው? አላቸውም፣ እኔ ራሴ አላውቀውም። የሁለታችን ሰላት ሰሒሕ ነው። ሰላት ከሰገድን በኋላ አንድ ሰው መጥቶ እረ የሰገዳችሁት እኮ ትክክል አይደለም ቢለን፣ ላኪን ሰላታችን ሰሒሕ ነው። ይህን ለማለት ነው የፈለግኩት። እሺ። ግን አንዳንድ ጊዜ ቂብላ የማያስፈልገው ነገር አለ። ኢዛ ካነ ኻኢፈን መተለን፣ ወደ በመንገድ እየሄድክ ወይም ደግሞ በአንድ ቦታ ፍራቻ ካለ ኸውፍ ካለ ወደ ቂብላ ካደረግኩ አድው ይመጣል በስተጀርባ። እሙ በናት ኧረ ቀይ ስጥዋት እባካችሁ። ናም እሙ በናት አትረብሽ እባክሽ። እሺ። እና ለምሳሌ ጠላት ካለ ቂብላ ይህ መሆኑን አውቃለሁ፣ ላኪን ጠላት አለ፣ ምን ላድርግ እንግዲህ? ወላሂ ኸላስ ጀርባዬ ለቂብላ ሰጠዋለሁ፣ ምክንያቱም ጠላት መጥቶ ይገድለኛል። ኢዛ ካነ ኻኢፈ ሚን ዓድውን ሚን አልበሸር አው ሚን ገይሪ አልበሸር ሚን ገይሪሂም واضطر بسبب ذلك إلى الصلاة إلى غير جهة القبلة كما إذا كان في حرب لم سلت أرنتها له قبلة ما قنيتها لبه بتلبه بسجر بها مطوي قد لها لسويه أو خاف سبعا ويم أوريه وده قبلة كسجركو أوريه بسجر بها مطوي بلانيال أو ثعبانا مثلا ويم إباب مطوي ندفنيال كالكالي وكذلك يعتبر عذرا المرض الذي يعجز عن التحول إلى القبلة ويم دمو أندسو بالقا تنية توال إن سباري بوك بجرباو يتسبرنو أقرو يتسبرنو أهون يتنيابت ودك إبلا فيتو ودك إبلا دلم جرباونو ودك إبلا يسطو أهون لمسجد سيل فيتو ودك إبلا رقبنلو أي تشلم مكنياتهم تنش قلبت كالي يعني أوبريشنو ويم دمو أندقر إبلا شبتال ودال لبت تنتني سجدال معرفنو زي لايك إبلا يك إبلا فرد النتي يودك قال سلزي بال لبت بوتا يسجدال معرفنو والإكراه على الصلاة إلى غير الجه إلى غير جهتها ممكن أن دمتو ودزي في تندات تارق إلال إذا مو يمت ألكو بسجن لمسال بإسر بيت ويم عند وتادر إياه في ته ندات كأير لهال ويم دمو متهال لو بزي تقيت لهال بال لهبت فيت زنبلة سجدال له معرفنو والعجز عن استقبال القبلة بأي سبب كان كأن في الطيار مثلا أو سيارة ويمدرمو بمكينة يهدك بعد مكينة أي ألاس قوم عليه مكينة ودكاني ودقرا ودكاني ودقرا تهد عليه صلاة كما علفو أنت زنبلة بومبر كوش بله بمن نيوم قبلة سجد مسجد على به ويم أوروبلان لاي هنا بمن نيوم قبلة لمسجد تشلاله طيب كذا قتلوا يمجر الرشاو صلاة السنن والنوافل لمن كان راكبا دابة أو قطارا أو طائرة أو سيارة ونحوها تجوز إلى غير جهة القبلة كما تجوز من قعود ولو كان يقدر على القيام صلاة السنن سنانا تطوع ستسجد يعني فرضية هنا نقر ستسجد قن قبلة وبتاوك أم يهدك بمن قد يهدك ودنتن لمس قال بفرس تهد الله هذا لم أهم بفرس يهدك فرسو ويم جملو ببرهاو يهده ودك أن ودك را ودك كربتا ودك كل يهده نوم يهده هذا لم الزي لاي وردنا ودك إبلا سجد أن لهم مكناتهم تطوع مارثنو فرد هذا اللي ميمتسقلو سنة منامن سلوهنة زيادة سلوهنة فرسونا جملو بهده بتزم بلا سجد أنت أقومه ورده لمسجد يتشالال لكن أتورد زم بلا يعني فرسو بهده بتسجد أن الهلن نعم وتجوز الصلاة النافلة لمن كان راكبا ولو كان يستطيع الصلاة على الأرض بدون مشقة ويمدمو بمركب تنو بأهيا وطوين بفرس يهده ورده مسجد أن لهم لا يهده لمسجد يتشلال يهده سنة نونا أمس ركعة سر ركعة ثلاثة ركعة أربعة متو ركعة مسجد كفلقة يسجدنا قبلة الزهلاي واجب أدلم إنالن إيش يمش الرشا من دنو شرطه ستر العورة عورهن مستر اللبه عورة مستر اللبه بسلات وهي من الرجل من السرة إلى الركبة بوند ليج كمبرتو إسك قلبتو عورانو بسلات وقال قوم هي مجرى البول ومخرج البراز وما حولهما فقط عندن بتعام تكتيون علماء دم منالو ما كمتش أهنا بلتهن بتشفن بك إنو يلالو لكن هي ضعيف نو هي أي هونم يعني جمهور العلماء أن أبزن يتش علماء يصدق أثمن دنو كم برته واندك هنا نو واندك هنا كم برتو اسك قلبتو عورانو يما كشف يلبتهم ولكل نعم يقول والرأي الأول أحوط إيه نو تخكل نياو يلال والرأي الثاني ينفع يعني أو بلتهن ما كمتش أهملو دمو بتقام كاتقه يمشفن اللي كاتقه ينقر بتشفنو يهون لالو وأما عورة المرأة فهي جميع بدنها إلا الوجه والكفين إن كانت حرة عندي ست كفيتوانا كججوا بستكر بمولو مشفن اللبات بصلاة بمولو سونتوا ومن لم يجد ما يستر به عورته صلى عريانا ولا شيء علي. سبحان الله العظيم. صلاة اندي الفسل الفلقو كنو علماء وشو صلاة ما سالف كل كل سلهوني عند سو عورتون يمسات روج أركا كاتا لك الله اندفت أرو لك عريان الله اندفت أرو مسجدي شلال راك أوتو مسجدي شلالالو. والأفضل أن يصلي حينئذ راك أوتو كهونا جنالو جالسا مادا رجليه أن راك أوتو كهونا ومريت لايك أمتنا ولت أجرو زرقتو ي مكمتش أو إن الشفن النا بلتو إن الشفن هلت أجرو تشبتبت بلندزي هلت أجرو زرقتو يعني يسجد ألو إلى القبلة يومئ بالركوع والسجود يعني سيسجد دمو بأينه يهون براسه يهون بإجه يهون بقلبته يهون بقى قنبس أنا إياره يسجد راك وتكونو أن العلماء شدمو من شمرو عند سو راك وتنو جنابانو سونتو بشنت تتلق القوال مريتو نجاسة اللو كبلام اياكم من من من كرنجدي يسو يوم منم انت صلاة شرط على جنيم على درجة ما رلم بيهونم مسجد على بتال يهن ست نجاري تكمهنا براركوت والله طيب مني كوبك وكثير لنيم يا أخي عند سوك كوكثير تولد يلم كما كان كنا ثاشن ما هسأنس النوطة أواكية تولد يلم هو الذي أخرجكم من بطون أمهاتكم لا تعلمون شيء إلا الله سبحانه وتعالى إن أنت دم تمرهن متوقعوا سلزي والله إني من مكره إدمهم بمولو بجازت أنا من يمتقاتلو أباك أحسن حديث عندك القرآن وأحسن حديث عندك حديث النبي صلى الله عليه وسلم والله قلت له كجبه بت بتأم بتأم كمار ولا لا يميت أم نجرنا وبيه مكر كنت معرفنا كذا خصوصا متبوها لا إنهم ودا ليلا أجرتك أيركو السم ودا ليلا أجرتك أير ما أتنو من لما أتنو يفرلكو لمن دنو يسولج زنبلو إدمين ميقاتل منبب زنبلو بكا هون سلاسة أمت قازيت أنا ببي من دنو تتكم كوبتلو ولا شيء والله من دنو خلاص من ميلهال لكن قرآن سبحان الله إنا استنهيدنا يا أنتنو بلفو سامنتي يك أرن سوست أرات أنت النبرو مثالي وش النسون تكسرنا كذا هلا ودي نبياتن قالن هدالن اسمعوا هذا عندن ياو يقدر ما تقول عندن سويش هالو سيسدبو سدبو أتنتي سبرال لمثالي هولت قادن ياو مشالو تمام عندو يمثال يمثال هذا لا إيش يمثال تكلك لو على ويم دمو ما تو عندك زي محل بقى لكن عندك المرفيه هنا تشو بالله هنا تشو عندك السنزر يهك ال عند أمت سياس شجر سياس شنك كذا ممتاتو يباس عدلم نونجي يهلا مالت سيفلك عند علم عليه من عليه وقد يرجى لجرح السيف برء ولا برء لما جرح اللسان سبحان الله لأني وقد يرجى لجرح السيف بس فارغو يمتهسو لذا سيفو يقسلو يأكله سونته أكل لدني تشلال لمدان ادلالو ولمدان ادلالو حكمنا كغنيه اجيه بيقرطهم يستكاكلال ويم راسه بيفنكتهم بحكمنا يستكاكلال وقد يرجى رجاء اللي يعني تسفالو لجرح السيف برء يعني برء مالت عافية مالتنا سلزي بسيف يتقرأت كبت وبسيف يتمتهو لدن تسفال لو علي ولا برء لما جرح اللسان ملاس يقسلو نقرقن بتعام كبادنو للتادنو مالتنا من مالتنا عندن نقالات هلو عند سوسي سنزرو أتنته بس تو يقبانا أنتن يقسلهال بيتسبوشن يقسلال قبيلاو ياقوسلال بتام قالو عند قلب مناجر انديوم بيتسوبوچو اسات يغباباچوال اسات يلكوسال بسنتنتن طورنت ينسال عند قال مدهانيت يللبت قال الله سلازي ملاسه مسبسب كبادنا بتام طور يهونو انتن نو وقد يرجى لجرح السيف برء ولا برء لما جرح اللسان الى يا عندنياو مثالي نو هلتنيا مثالي من لال سبحان الله المكثار اشتي اني اللي نقراتشو هون اني اللي تقيقاتشو استي يتجعوتن للنمار مارثنو المكثار كحاطب الليل استي بامرنا ترقمو اللي اني عربينيات كبار مهون للتاو كل اللي نوم فولقو المكثار مكثار كثير مارثنو المكثار كحاطب الليل حاطب مارث انشأت مارثنو ليل مارث ليلت مارثنو أهون نزي سوستك ألات باند عرفت نقر متو مني مسلا شوال ترقو مستي مكرو مكرو إجا شنو تقولنا مكرو المكثار كحاطب الليل مكثاركو يعني يليلت انشأت نزينو نديت نوم ترقو متستي ما نجي وطال المكثار كحاطب الليل إشي ممكرات شلو مكنياتهم بمرنا يمترقم على لستي إجاوتته المكثار كحاطب الليل يميل مسالينو ترالك صحابة وش يمسروا ثنقر نويه نقر عندهم أنداندو علماء وشو ودى نبيات شناس تقوط الحديث نوي لالو إشي إني لترقم ونقر يما تشلو كوني دمو أتشلو مكنياتهم إني مراسي ترقم بترين ألتشلم جنك علماء وشو تفسير ساقنيو نو يتردهوت من مالت مسالاتشو المكثار بزو يمين ناقرو مالتنو بأوكت بجهل زبلو بكتر بزو يمين ناقرو عليه كحاطب الليل عند سو انشات سبسب تلو عليه لإسات يميهون انشات سبسب تلو النا يهدال ناقرو ليليتنو جعلا ما نو بجعلا ما قزي انشات لإسات يميهون لما سبسب يالي ودزا ودزا سيل إباب مقتوي ندفوال ويم إنشات أوت الله بلو إشوه إنتن يزال ويم دمو بكا إني إشوه إنتن إنشات يفلقون ويالي أقروا دا قد قادي قبال ويم إنشات أغنيه بلو يعني عند بطعم يعني الجنيا ميكورت نقر يزال ويم إنشات يفلقان له يالي عند برت يعني كحاطب الليل ليل مالتنو بج ألما إنشات يفلقون بلو يعني مداس سنتنو من هونال ببزو أدقا بزو انتنو ميدرس بات مغنياتهم أينو اندقورنو ميتاسبو آيم سلازي انشاتو لإساتي ميهونو إشوهي ليلو من يللو انديتاك قال بزو يمن ناقرو دمو لك اندسونو علي بزو ستاتي اغنيال علي بزو ستاتي ساستال بات عمي قرمان الكونتنو مساليو المكثارو بزو يمن ناقر بأوكاتنا بجهل زنبلو يمياوكونا يمياوكو عند ساعات ربلو ينقرال لسو الدل عايسات عوم بعلم بهم قد هنا نبر لا على علم زبلو ينقرال كذابو هلا سيج الرس بتنقرو نقر تملسة بتسماو زتنا زتن بتأمسته في قنب بتال مكنياتهم اندزا بج ألما انش أتفل قال له بلو يمينتن يميارك هلتم عندنا تشويلال سلزي بزو أتنقر منقر أترزم ستته انداي بزا لمالتنو طرو مسالينو نعم كذا قتلو سبحان الله ليلا مسالي من إلال يقول عند سو تقترو كهيدي مجمرا تقبيت حرامنو هلتن يانقر أدقا اللي إيال كو قد يلي اللو سو يه نقر أتقبابت شقرنو بتلو قد يلي اللو سو يهن هلو لمقلت عالمو من إلال تطأ لها تخطئك عليه تطأ لها تخطئك يعني عند تورواري نقر سيمتا قم بس بله أسالفات لتسته مالتنو لكن أنت تقتر عند الزيك وقومك قن تورواري سيمتا لبهنو ميناده هذا لا من دي راسنو من فنكته سلزي إيايهو سيمتا أنتنو تورواري ويمدمو تورو ويمدنقايو تطأ لها إيش معنى تطأ لها قم بس بل عند تسته مالتنو يمن مالتنو ماننن يوم نقر تشقر اللو أدقنيانو باكي نقر بتأمنتنا اللو إيالو لبه قتره زبله مهدو بتأم بأدقنيا إنتن إمياس قبه نقرنو تقباب باني أخوة إقابات شوال أبابالي أنا أولتينو بتأم إنديت دسي لنيال إني والله مسالوش بتأمنو مودو سلزي تطأ لها إيش معنى نقر وملقتو لزالة ورواري نقر عدلم ملقتو لمن دنو أنت مدنا تتنفتهم تهدو تقترهم تهدو زنبلا بك تواضع يا أخي دمو نقرو شقرو بزي سيمتا قم بس بل يعني تواضع عرقه شجرو اندينك اسال فونجي اني اندني ما انا اللي يال كي تقترك جن بزو ادقا لياتك اهي تشلال اذا تطأطا قوم بسبل تخطئك للتسته ما انهم تسته يو تورواري براس بلبه اندينك يستهال مالتنو. طيب بمتنا اللي ما تقرنيا تطأطأ لها تخطئك أدلا يعني بزو سون ديايه ويم تقتر هندزي سون ديا مقوس منا من بله ببزو شقرات تقبال مارت نوم الأكتو أنا بتقرنيا عند مثالي اللي من دنو ميلوت كرأيا خبلا يقرأيا إلى اللو بتقرنيا كرأيا خبلا يقرأيا يعني عند سون ديا اللي بلو تقتروا عند النجار سيادر يقرأيا يعني أدقا مقتو إنك تارغو يهيدا المالتنو ما أدري بتقرنيا ونو تأميا اللو بامارنيا قن ترو أمارنيا مياك لترقو مو يتشلال كرأيا خبلا يقرأيا سيتوش ناشو مسلين أنا بقى عندوا حين نارجا عندوا منا من نارجا عندوا ورقة تشرل ما عندزي عندزي بقى سو يولين منا من بلو بقى عندزي عندزي عندزي سيلو عند هذا جاي مت أنا لسر قاتشو هلو مهدا المارثنو إيشي كذا قتلو وده ليلا بسال نهيدنا يقول ما كل ما يتمنى المرء يدركه تجري الرياح بما لا تشتهي السفن عند سو هلو لبين يتأبك أو يممن يونا قر هلو ماغنيت على بني مالت زبتنو very impossible نو هلو عند سو إن يمفلقونا قر هلو أغنيا له مالت بتام بتام بتام مما يتشال نقر نو مكنياتهم لمسالي أهون الزيه ألم 6,000,000,000 سوى اللي أدلم 6,000,000,000 هلو يمفلقونا قر كاغنيا الدنيا ما تستقيم إنهم فلقوا نعم إثيو يتألاوي هونال ويهم دمو لنيت أري هونا لإثيو يقودوال. طيب لحمزة يتأكمو نقر لإسلاماويت يتأكمو يقودوال هونال سلازي هل سو إنهم فلقوا ما قنية تعلبين مالت أي تشارم إن ما كل ما يتمنى المرء يدركه هل سو يمين من يو نقر لياقن أي تشلم لكن دزيه تجري الرياح بما لا تشتهي السفن درو يي موتور منامن الكتريك منامن كما غنيتو بفيت مركبوش ببحر بنفاس نبر يميغوازو نفاس يغفاچونا يهدالو موتور على نبر مزاغزي انا نفاسو بهدبت بوتا نو انتنو يمتهدو لمثاله ان مركب ارغو ود يمن يفلغالو ود عدن كتمال يفلقالو عدلم نفاسو قن بانصارنت يغفا مركبوا ود كايرو ياسغباچوال ويم اسكندري ياسغباچوال ودو عدلم لكن نفاسو متو غفتو ود كايرو اسغباچو معناتنو اذا لك اندزي دومو انت يفلكون نغر اغنيالهو معنات بتام حلم نو كباد نو ينال. طيب كذا قتلو من ينال ذهب يكحلها فأعماها إلى العرب عند سو كل ليارق الله هيدا للجتوى لكن كل الدرارق سلم ماك أينوانا فسسات كل لما رق عند سيت لمشروع عند مشريت على تعلم عند سيت هيدا كنا كل إنا كبات منا من زيت لترق الله هيدا كنا كل يقدر قال له بلا بالزاب بنتنو ببرتو أرجع أينو أنا تفتش من دنو هنا قريب من بال من دنو أنت يما تشلو نجر أتقبابت بلي لام السلام من اللي خذ الخبز للخباز أعطي الخبز للخباز يعني دابو لما سرت كفلك لدابو جاجاري ستونجي لما نمسو أتستو خذ يعني أعطي الخبز للخباز بخبز يتمكر سوى شالو لأن سستاجو طرو يعني دابون دي سارو لهنجي زنبلو لنين بسطن يهون ليت إنا منامنا أرغنو مسطن إنا إيه نقر إنا بامبات تاوكو نقر بمتابلاشو نقر يما تتشلو نقر ماستريالا دركو نقر قبته أتابلاش إلالو يعني ذهب يكحلها فأعماها إلى اللو. طيب للا مثالي مجرشاو من إلال بثقرنيا نو بثقرنيا مثالي يمياسك مثالي علي جن والله إني بثقبار يا يهود بفرنسا أقرنو مثالي ومن إلال مثلاتشو بثقرنيا نو نبا مرنيا نقدي إمي ترقمو كالي ترونو من إلال لو حبال سيا متأمتي أتكو حال إلال لو حبال متأمتي أتكو حال بثقرنيا نو بمرنيا من ماتنو عندي تسيت نج بأينوا عند نج نبر نج حبلا يمبالو حبلا ما أدري بامرنيا من يبالال شورا راد اللجم لكن عند لمسالك أن أينوا بنج أتشفن نقرنو ألا أدلم دزي أنت بشتالي بنج الشفننا بأند أينوا بشتا يالج عند أينوا التايم مورا مورا يبالال إشي مورا إن حبال بتقرني حبال يبالال إن حبال سياي لالو متأمتي أثكو حال أهون هل سو لجتوان مورا اندالات أهكم نبر ما نمسو أهكم بتا قنجونوش سيايوات اندازين دازين نبر أهون كل عمت أشنا عند كيلو كل بأينوا ستارق سوچو كلون لما يتسيلو مورا مهونوان أوكو مالتنو سلزي فضيحة متا تكشفت تقلصت سلزي من دنو حبال حبال متأمتي أثكو حال يعني سوسيات لكايتش شورا رانيش لكايتش مورا اللات أنك أتمنبر إيالو يتدبكو مستيرياك قالو إلى البتقرنيا يه نقر بفرنسا أقر يا يهوت نقر لنقراتشو بفرنسا أقر كان يمتبالو كتما اللتش عندي دمو نيس يمتبالو كتما اللتش أهون كانتنو كباريس private aeroplane ya umara nabarkuine princess kanasu gani hedku andkan na private aeroplane nabarech za beza ode nice hedna kanis demo ode kan hed kan aeroplane wa bekan ustintin kan akababi woredechna woreden za ahun subhanallah migermachu kan mok yale ketema no bahar allo bahra tagebnech ketema wa الناس ورد لما جم مراكزين هم مايو قراج بني سيتو تشو شعبت بالنجبة بانتينا رجبيته بشادر رجو مجبيت النجبة عند الزه بسوق سنهد يعني بزا لبس منامي مشيت بيت يعني بانتي يعني أتشن باللي توب شاب متشفنا ونا رجبيته بشادر رجتشونه أهون الزا عند الزه عند السيلو أتشونا والله والله بتشفن انديتكو بفيتوا انديتكو انجنالات بتعم كونجنج نج نج افنچوا اقمامتوا كنفروا عينوا بتعم كونج كونج لكن بجربوا ساي قسل بسلا بسلا بتغنيا بسلا يبلال بمرنيا من يبلال زنبل الله ادلم تقور يال اندزي ملكت بزي عند بسلا بزي عند تقور يال نجر بزا بفيتوا ستاي ازي درت ولاي زنبل قسل اندزي بسلا تباسا ايوه تباسا كذا هلا اجوا ستا عند تباسا اجوا عند ستنا ستانسا دمو ببتوا يالو قشاشا طقور نجر يتايال اندغنا اندوا تمطنا بزي باتوا لاي اندزي وين بغنچو اندزي عند تباسا سبحان الله الكوتي اخي ييتش نجر سيتكو بتشفن نرو سو سونتوا اندزي بغلص بايات نرو فيتوان ان قرص سونتوان قرص ايتكوسو يابدال الكوت لكن يما يكفت نجر كفتهچنا والله اني ياقلق ياقلشلشن نبر ساياچو بتام لياستاوكن يفلق نبر مكنياتوم اجوا ستاي بزي ببفتوا چوغور مولتوال قشاشا نو طقور نو سونتوا نچ هونو ازي ببفتوا طقور نو اند ولتنيا يعني الزي لاي ببلتوا أكابي يالو نبقل تسألنا قر والله يعني مسالي وندزينهم ببلتوا أكابي يالو تقروال السوا نج نج قن الزي تقروال بستجربة ستاي دمو بزابة مكاماج أكابي يالو دمو زنبلو بكات أباسام أباسام مولتوال قلت سبحان الله العظيم حبال متأمتي أتكو حالي ميلو تقرنيا لكنوال كوت يهيج سيت تاك الله تشو نانت بسعودي عربيا والله أقول لكم بسعودي عربيا መጀመሪያ የሳውዲ አረቢያ ሴቶች በሙሉ ጥፍር እግራቸው አታይም፣ ጥፍር እጃቸው አታይም። እኛ እህቶችም አሁን አብዛኞቹ 95% ሂጃብ ያደርጋሉ። ወላሂ ታቃለህ፣ ትጓጓለ እንደዚህ። ወላሂ እኔ እንግዲህ አሁን እንደ ሼክ አይደለም የምናገረው፣ እንደ ወንድ ልናገራችሁ የሚሰማኝ ነገር እና አንዷ ለምሳሌ ይቺ ትንሽ እግሯ ባት ከፈት ስታረገው በሙሉ የሚሰማ እንደ ወንድ ይሰማሃል፣ የሴክስ ስሜት ይሰማሃል። ምክንያቱም ባትዋ ቀይ ነው እንደዚህ እንደዚህ ነው እንደዚህ። ከዛ በኋላ ትንሽ እጅዋ ስትከፈት ጣትዋ ምናምን ቀይ ነው፣ በጣም ደስ ይላል። የውስጡ አናቅም ላኪን ቅርጽነቷ ምናምንዋ እንደዚህ ሀታ ፊትዋ ትታይም፣ ላኪን ሁሉ ሰው ይጓጓል፣ በጣም ይጓጓል። ለምሳሌ እኔ ልንገራቸው አንድ ምሳሌ። እኔ አንዲት የማውቃት ነበር በአስመራ ከተማ ባሪስታ ነች። ባሪስታ ታውቃላችሁ፣ በባር ያኒ ምንዝርና የምታደርገው ባር፣ እዛ ቢራ ስትቀዳ የምትውለው በየቀኑ 2-3 ወንድ የምታስገባ የምንዝርና ሰው ነች። እና እዛ አጠገባችን በአስመራ ነበረች፣ በባር የምትሰራ ነበረች። አሁን ወደ ሪያድ መጣችና ሂጃብ አድርጋለች። እንግዲህ ሂጃብ ዲን ስለያዘች አይደለም፣ ላ ግዴታ ሂጃብ ማድረግ አለባት እዚህ፣ አለበዚያ ሰዎች አሉ ይዙዋታል። ሂጃብ አደረገችና በቃ ሰውነቷ በሙሉ ተሸፈነች፣ ይህች ፊትዋ ብቻ ትንሽ ተከፍታለች። አሁን ስትሄድ እኔ አላቃትም፣ እሱ አወቀችኝ። ምክንያቱም ባሩ ራሱ አንድ ሱቅ ነበረን በአስመራ፣ የእኛ ሱቅ በዛ ደጃፍ በዛ ቅርብ ነበር ባሩ። እና አወቀችኝና ጢም ስላለኝ በዛ ጊዜ ጢም አልነበረኝም። አሁን ጠያይቃ አወቀችኝና አንተ እብራሂም ነች አለችኝ። አው ሳያት እኮ ወላህ ልክ እንደ ሰዑዲ ሴቶች አድርጌ ነው ያየህዋት። ምክንያቱም ትሸፍናለች፣ ግን አቃታለሁ። እሷ ቆሻሻም ሆኗን አቃታለሁ። ትሸረሙጣለች፣ ዚና ታደርጋለች፣ ባር ነች ምናምን ምናምን አቃታለሁ። ላኪን እዚህ ስለተሸፈነች ሁሉ ሰው ሲያያት ይጓጓል። ደግሞ አንድ ሰው አይደፍራትም፣ አንድ ሰው ለሴክስ ብሎ አይደፍራትም፣ ወይም ደግሞ አንድ ነገር አይለክፋትም። ምክንያቱም ተሐጅባ ያን ትሄዳለች። እና ምን ለማለት ነው የፈለግኩት በዚህ ካን እንደዚህ፣ ወላሂ እኔ በቃ ገረመኝ። የሰው ልጅ ናቸው እነዚህ፣ እንስሳ ናቸው፣ አውሬ ናቸው። ምንድን ነው የማይሸፉን ሰውነታቸው ስል፣ ኧረ አንተማ ምን ታያለህ እዚህ አለኝ አንዱ። አንድ ቦታ አለ ከነ ጭራሱ ፓንቲውም የሌላቸው ሰዎች አሉ ራቆታቸው የሚሄዱ ሲሉኝ፣ ቁልቱ ሱብሓነላህ አልዓዚም፣ አላህ ይጠብቃቸው ወንድሞች እዚህ የምትኖሩ አልኳቸው። ስለዚህ ሀባል መጠመት ያትኩሓል ያዕኒ አንዲት ሸውራራ ወይም ደግሞ ምንድን ነው ያላችሁ ሞራ ሞራ የነበራት ሴት ሁሉ ሰው ሲያደንቃት የነበረ ቀረብ ብሎ ኩሉን ለማየት ሲል ለካ አይኑ አየ ማለት ነው። ጠይብ እሺ፣ በዚህ ምሳሌዎቹ ይደመደሙና ወደ ነቢያችን እስቲ ደዋ ወላሂ መድኃኒት የሆነው ፈውስ የሆነው ምን ልበላችሁ። ወላሂ አንዳንድ ጊዜ እኮ በጣም እንትን ይላል አንዳንድ ንግግር አለ። አንዱ ምን አለኝ መሰላችሁ ከአዲስ አበባ መጣና ከዛ በኋላ ምን አለኝ፣ አንተ ሼህ እብራሂም አለኝ። ናም ታውቃለህ አንተ የአንተ ካሴቶች እኮ በአዲስ አበባ ስም አወጡለት አለኝ። እንዴ ምን አለ ይሰድቡኛል? ላላ አሉኝ። የአንተ ካሴት በተለይ እንደዚህ እንደዚህ እንደዚህ የመሰሉ አንድ 5-6 አርእስት ጠቀሰልኝ። እና በአንድ ሰው በአንድ ቦታ ተሰብስበው የዚህ ሼህ እንትን ካሴቶች እኮ ግሉኮዝ ናቸው ብሎ አንድ ሰው ይናገር ነበር። እውነትህ ግሉኮዝ ነው ምናምን አለው አለኝ። እንግዲህ ራስህ መሞገስ ሆነው እንጂ ያኔ ምን ለማለት ነው የፈለግኩት፣ የእኔ ንግግር እዛ ሀዲትና ቁርአን ነው ሌላ አይደለም። እኔ ከኪሴ ያመጣሁት ነገር የለም። ስለዚህ የሼክ እብራሂም ካሴቶች በሙሉ ግሉኮዝ ናቸው። ግሉኮዝ ታውቃላችሁ እናንተ፣ አንድ ሰው ሲታመም ያኔ ተቅዚያ ማለት ነው፣ እናንተ ሁላችሁም ታውቃላችሁ። ስለዚህ አሁን ደግሞ እኔ የምናገረው ቃል አላህ ወቃል ረሱል ሰለላሁ ዐለይሂ ወሰለም ነው። ግሉኮዙ የሆነው የነቢያችን የአላህ ንግግር ነው እንጂ እኔ አይደለም። እና ግሉኮዝ ነው፣ መድኃኒት ነው፣ ፈውስ ነው። ወላሂ ብዙ በጭንቀት የታሰረ ሰው የነቢያችን ሐዲስ ሲሰማ ቁርአኑ ሲሰማ ጠሰስ ይለዋል። በቃ እንደዚህ ላኪን ለሚያውቀው ብቻ ነው። እሺ እስቲ እንጀምር። ነቢያችን ሰለላሁ ዐለይሂ ወሰለም ሹፉ ካነ ዩላዒቡ ዘይነብ ቢንት ኡሙ ሰለማ። ኡሙ ሰለማ ባለፈው ጊዜ የገለጽኳቸው ነው እንትን በዳሩ ቢላለሁ በዚህ ነው። ኡሙ ሰለማ የነቢያችን ሚስት ናቸው እና ልጅ ነበራቸው። እሙ ሰለማ ከአቡ ሰለማ የወለዷቸው አራት ልጆች ነበሩ። ከነሱ አንዱ ዘይነብ የምትባለው ህፃን ነበረች። ነቢያችን አሁን የሚስታቸው ልጅ ነች፣ እሷ ልጃቸው አይደለችም። ላኪን ሲያቀማጥሏትና ሲወድዋት ሲስሙዋት ልጅቷን ምን ይሉ ነበር? ዘይነብ ነው ስሟ። ላኪን ካን የቁሉ ያ ዝወይንብ ያ ሐቢብቲ ይሉዋታል ነቢያችን። ያ ዝወይንብ ይህ የምንድን ነው? ዳላዕ ይላሉ። የዳላዕ ስም ነቢያችን ነው የጀመሩት፣ እኛ አይደለም የጀመር ነው። ስለዚህ ያ ዝወይንብ ተዓሊ ተዓሊ ብለው እቅፍ አድርጎ ይስሙዋታል። ህፃን ነች አሁን። ይህ ነገር በእኛ ብዙ አልተለመደም። እኔ ይህ ነገር ልንገራችሁ፣ አንድ ቀን ቴሌፎን አደረግኩና ወደ አንድ ቤት ቴሌፎን አደረግኩ። ልጁን ፈልጌ ነው። እንግዲህ ልጁ ባለትዳር ነው። እየሰማችሁኝ ነው ያኸዋ? ልጁ ባለትዳር ነው። ስሙ ረሕመቱ ነው። ስሙ ረሕመቱ። አሁን አለው አልኩና ሚስቱ አነሳችልኝ። ከዛ በኋላ ረሕመቱ አለ ወይ አልኳት። አዎ አለችኝ። ከዛ ምን አለች ወሰ ርሜ ናስቲ ሰው ይፈልጋል ርሜ ትለዋለች። ልቤ ተገላበጠ። ምንድን ነው ርሜ አልኩ። ረሕመቱ ነው ግን ያለድልም የፍቅር ቃላት ነው። ወላሂ ርሜ አለችው። እኔ ረሕመቱ ነው ያልኩት፣ የማን ርሜ ነው ያልኩትና ከዛ በኋላ ሳገኘው አንድ ጊዜ ስንጫወት እንደዚህ አንተ ረሕመቱ አልኩት። አንዴ አንተ ረሕመቱ ነህ አይደለም? አይደለም። ሚስቴ ምን አይነት ነው የምትወደህ አልኩት። ሳቀና ምን ነው አለኝ። እንዴ ቴሌፎን ስትቀበል እኮ ርሜ ሰው ይፈልግሃል እኮ ነው ያለችው። ሳቅ ሞተ በቃ። እንደዚህ ነው የምትለኝ? ርሜ ነው የምትለኝ አለኝ። ሱብሓነላህ፣ ወላሂ አንተ በጀና ውስጥ ነው ያለሁ አልኩት። እንግዲህ በእኛ አልተለመደም ይህ ነገር፣ አንዳንድ ካልሆነ በስተቀር ርሜ የሐቢቢ ትለዋለች። ሱብሓነላህ አልኩት። ይህ ራሱ ቂዛ ነው፣ ይህ ራሱ ያኒ ጉርሻ ነው፣ ይህ ራሱ እውነቴ ነው። በጣም ምግብ ነው ይህ አጠራር። እና ነቢያችን ነው የጀመሩት። አይሻ ሲሉት ያ ምን ይሉ ያ ሁመይራ ያ ዑወይሽ ምናምን እንደዚህ ይሏት ነበር። የእንትኑ የደላል ነገር እና ይህ ነገር በባልና ሚስት መኖር ያለበት ትልቅ ቅመም ነው፣ ሉብሪኬሽን ነው። መልመድ አለብን ይህ ነገር ለማለት ነው የፈለግኩት። ጠይብ፣ አንዱ በእኛ ትንሽ እኛ ደረቅ እንላለን እና ምን ተገኘ አሉ አረቦች በተለይ ሱዳኖች እና አረቦች ለሚስቶቻቸው በጣም ነው የሚያከብሩ። እንዲያውም ክብሩ እንዲያውም ከድንበሩ ጥሶ ልክ በቃ እንደ ሕፃን ነው የሚሆን እንደዚህ። እና አንድ አረብ ነው ከሚስቱ ጋር ሲሄድ አንድ ቀን እንትን አደረገ። ከሚስቱ ጋር ሲሄድ እንቅፍ አለና እሷ ትንሽ ድንጋይ መታትና ወረደች፣ ወደቀች ማለት ነው። ከዛ በኋላ ባሏ ምን አለ? ያ ሐቢበቲ ያ ሩሕ ያ ዕዩን ተነሺ ተነሺ፣ ምን ነው ደህና ነሽ ምናምን ምናምን ብሎ በቃ እንደዚህ አድርጎ አነሳት ማለት ነው። ጠይብ ያ ሐቢብቲ ያ ሩሒ ያ ዕዩኒ ደህና ነሽ ወይ ምናምን አላት። ደህና ነች ምናምን ደህና ነኝ ምን ማትቻገር ምናምን ምናምን አለችው። እና አሁን ይህን ነገር ሲገኝ አንዲት ትግሬ ታያቸው ነበር። ከዛ በኋላ ገረማት። እሱ በቃ ልክ እንደ እንትን ደህና ነሽ ወይ ያ ሐቢብቲ እንደዚህ ራሱ ይስማታል እንደዚህ። አንድ ትግሬ ያየችው እና እስቲ ልሂድ ባሌ ልሞክረው አለች እና ወደ ባሏ ሄደች። አሁን መንገድ ሲሄዱ አውቃ እኮ ነው አውቃ ድንጋዩ ራሱ መታችው እና እንደዚህ ብላ ወደቀች። ትግሬ እንዴ አሁን የምትጠብቀው ያ ሩሒ ተነሺ ምንድን ነው ሌላት ነው የምትፈልገው? ትግሬው ምን አላት መሰለ? ኧረ ተነሺ አንተ ደግሞ ጠንባራ አይንሽ አታይም እንዴ ተነሺ ምናምን ይላታል። ላ ሐውለ ወላ ቁወተ ኢላ ቢላህ ምናምን አለ። ከዛ በኋላ ሱብሓነላህ፣ አረቦች እንደዚህ ነው። አንዱ ደግሞ ምን አለ? አንዱ አረብ ነው ከሚስቱ ጋር ሲነጋገር እንደዚህ ምን አላት? ያ ሐቢብቲ ያ ዕዩኒ አላት። ታያለሽ ይህ ጨረቃ፣ አንቺ እኮ እንደዚህ ጨረቃ አልልሽም ከዚህ ጨረቃ የምትበልጪ በጣም ውበት ያለሽ እኮ ተወዳጅ እኮ ነሽ ምናምን ይላታል። አሁን አንዲት ትግሬ ሰማች እና ወላሂ እኔ አሁን ባሌን ሄጄ ልክ እንደዚህ ልለው አለች እና ሄደች። ከዛ በኋላ እና ሄደች እና ምን ይላል ይሆናል ባሌ አለች እና እንደዚህ ስትሄድ ምን አለችው እሷ አንተ አለችው አንተ እኮ በጣም እኮ ላ እሱ ነው ያለው እሱ ነው ያለው የሰማው ትግሬ ነው እና እንግዲህ እስቲ ሚስቲየን ልላት ነው ብሎ ሄደና ከዛ በኋላ ምን አላት አንቲ يا حبيبتي አላት አሁን ይሄን ጨረቃ ታይታለ ታያለሽ አላት እንዴ እውርነሽ እውርነሽ አሉት እንዴ እውርነሽ አሉ ያ ይሆነው ምን ትፈልጋለህ አለችው ያቺ ሴት ግን ምን አለችው ያቺ አረብ ያ ሱብሃንአላህ በጣም ልዩነት አለን እና እንደ ጨረቃረች ስላት በቃ ደስ አላት ምናም እንደዚህ ትግሬው ደሞ እስቲ እንደዚህ ልትል ነው ብሎ እንደዚህ ስላት አረ ጨረቃው ያይሽ ነው አንቺ እኮ ምናምን ገና ንግግር ሳይጀምር እኮ ነው እንዴ እውር ነው እውር ነሽ አሉት እንዴ ያየሁት ነው ምንድነው የምትፈልገው አለችው ከዛ ተወው ነገሩ እንግዲህ خلاص خلاص አላት እንደዚህ እና እውነት ነው ነቢያችን ሰለላም በጣም በጣም ያኺ በንግድ ከገቡ ታማኝ ንግድ በጦርነት ከገቡ ያንበሶች አንበሳ በሚስቶቻቸው ሲቀላቀሉ رحيم رؤوف كريم سبحان الله ببالدوربوچاچونا በጣም በጓድንጨቹ ሲቀላቀሉ ደሞ አንድ ሰሃብ ምን ይላል والله ይላሉ ነቢያችን ሰለላም 100 ሰሃባ ተሰብስበን ከሳቸው ጋር سنቀመጣሉ እያንዳንዱ ሰሃቢ ለኔ ነው አብልጦ የሚወዱ ይላል ይላል ነቢያችን አብልጦ ከሁሉ አብልጦ የሚወዱት እኔን ነው ይላል ሁሉ ሰሃብ እንደዚህ ይላል ምክንያቱም የሚሰጡት ፍቅር እኩል የሆነ ፍቅር ይሰጡ ነበር سبحان الله العظيم نعم ايش نقتل سي نقتلنا من يلالو كان شوف انغدي حديث كان انا يالو كان يقبل زوجاته وهو صائم الله اكبر صومو يالو اقف ارغو لعائشه يسموات نبر صومو يالو نعم صومو يالو طيب اني اندزي لارق ايش استي عائشه نطيق مجمر عائشة نتأيقنا من دميلون نسمع عائشة عائشة من قالت والله كان نبي الله صلى الله عليه وسلم يقبل زوجاته وهو صائم قالوا سيدنا عائشة كذا قتلوا قمنا له لكن قالت عائشة وكان أملك لإربه وكان يا كان النبي صلى الله عليه وسلم أملك لإربه إيش معناها؟ لكن نبياتشن مستوشاتشو سي سمو صومي يالو سي سمو يسميتاتشو بدب بارغو يميزونا يمي ملكو سو نبروالو آون نبياتشن أدرغو بلو ميستين ساب بارغي توتوا ما شاء الله اندي تمسل قنجونو كنفروالك اندي لؤلؤنو اندقزي سيك أربات بو هيدا بكا دنبرون تسو هيدا سمو انتنيلال لا لهلو متفكر هذا اللي مهنقر انا النبي كان املك لاربه اربه مالت سميتاچو ميقطاطرو سو نبرو تمام اندزي نبرو نبياتشن سلازي كله مسام كله انتن ايفقدلتن بزي لاي طيب نكتلنا ودليل الحديث كان رجل يداين الناس نالو نبياتشن صلى الله عليه وسلم اصل عند نجر لنغراچو والو نبياتشن صلى الله عليه وسلم علقسونا من نو نبياتشن قالوت عندكو بيوم القيامه بزو سرا السرام طرطر السرام بل بزو وانجل نبروا له بزو وانجل نبروا ببنجل بቻ ነው ከዚህ الدنيا ወጣሉ አሁን ميزان لا سيايو لكا ميزانو وانجلو በጣም በዛ ጥሩ ስራ ያሰራው በጣም ጥቂት ነበር አሁን لجهنم تصفو لجهنم تفردوبت سيهد بمنجد اسقوموت عليه ملائكوتو اسقوموت من نو سيلاچو والله هناك نداء من السماء يا الله انت الريع لنا استنسمالو من هذا تاقالاچو يي سويو ود جنة وسدوت عليه الله سبحانه وتعالى نبياچن نو ميناغرو من دنو سيل كان يتجاوز شوف الحديث كان يتجاوز وكان يقول لفتاه اذا اتيت معصرا فتجاوز عنه لعل الله ان يتجاوز عنا فلقي الله فتجاوز عنه ان دنكوان سوق نبرو يمشط نجر كذا بحالا من الى السراتنياو انت ين السراتنيا يميغزا سو كمتا تنش غنزب كو غدلبت ويم تنش بدر تبدرو يعني بقنو كالكفله اباك تجاوز عنه تشلا بلو ما نفسو انداس انداس تشجر يعني አልከፍልም አልችልም ካለ خلاص عفو በለው ወይም ደሞ ለሳምንት ብሎ ተበድሮ ወስዶ ካሳለፈ ብዙ ነገር አትንገረው تجاوز عنه لعل الله يتجاوز عنا شوف شوف يا اخواننا الجزاء من جنس العمل لالو يعني متكفلو كفياكو لك اند سراه نو ان ازي هالدنيا حيوتهم بمولو يعني عند سو كتهجر تشلا يلو نبر بدد وستو كالملسو تشلا يلو نبر ان لنزا سراتنجش دومو تشلا بلو تشلا بلو ممكن الله يوم القيامه بزا بتام بتام اسچغار يهونو كان الله تشلا انديلن عليه ይህች ነገር አላህ አረሳተም ብዙ መጥፎ ስራ ይዘው መጥቶ ላኪን አላህ አለ ይሄማ የኔ ስራ አይደለም ወይ ካነ የተጃወዙ في الدنيا وانا تجاوزت عنه من جميع ذنوبه ወደ ጀና ወሰዱት አለ سبحان الله العظيم اذا التجاوز من شيء من الرجال نعم طيب ከዛ በኋላ አንድ حديث አለ አሁን ልንገራችሁ ላኪን ነቢያችን ስላደረጉ ብላችሁ واجب እንዳትወስዱት النبي صلى الله عليه وسلم كان يعني حديثه الذي هلال كان يحب الدباء دباء بتغني دبان لالن بمعنى من يبالال كان يحب الدباء ويتتبعه نعم يتتبعه مغب سيبلو دباء كاله بمعنى من يبالال دباء بتغني دبان لوالن يي دنش يمسلو دباء يبالال بمعنى الحمد لله اذا الحمد لله نبياتين بتام دباء يودو نبر مغب كتقربه دباون دباون يانسو يبدو نبر طيب ازي هي حديث لمن دنيا متاحوت مسلاچو كنبياتين يمينوسدو سنه شرعو بيچا نو انجي يسميت نجر كنبياتين انوسد انجدد موسدو لمثاله دباي ودو نبر اني جن بطينايه بتفطرو دبال ودم سلازي نبياتين دباي ودو سلا نبر مودد علبين بله اندفردت وسدو عليه لا لا يقول العلماء الواجب اتباع النبي في الشرع بشرع انه متكتلاچو اندي بسميتاچو لمثالي انا طرو مثال استاچو سيتوچ حنا يادرغالو ادلم حنا طرو نو لسيت اندياو نبياچن عند سيت متاچنا حجاب كتفرده بفيت نو حجاب كمفردو بفيت عند سيت متاچنا باجوا حجاب انتن حنا لنبراتم فنبياچن منالوات انشي بالالش وي الوات او طيب اجش لمن دنو جل في هونو اج لمن ادركشو اجش حنا تارقمو يالوات اش يالك انا هدش انا اهن لا ازي لاي نصيحة يسطوات حنا اند التارق لكن نبياتش صلى الله عليه وسلم عائشة حنا للتارق اي فقدوا الله ثم نبر مكنياتهم شتاو اي ودو ثم نبر يقول الله شون قدي سلزي نبياتش صلى الله عليه وسلم حنا سلال وددو بتفطراتشو سلال وددو حنا كل كلنا وتلاله لا راساتشو نو حنا طرو يالو سلازي نبياتين بسميت يما يودوت سنة نو بله راسن اتاسچنق لمارت نو يفلكوت تقبابان يا اخوة اشي ودا ليلا نهيد ودا نبياتين حديث نهيد هون مع النبيين ادلم نقرو مع النبي كنبياتين قا من يلالو نبيات صلى الله عليه وسلم انا انت سحابا وشالو عندكن ما حسدتكم اليهود على شيء ما حسدتكم على السلام والتأمين ننت صحابوك بمدينة يهودوش نبرو ان الزي يهودوشكو ان انتن بحسدنا يميايواتشوكو بهولتنا قرنوالو عندو بسلامنو ارسى برساتشو السلام عليكم ورحمة الله السلام عليكم ورحمة الله وعليكم السلام ورحمة الله ستلو يهودوشو سيايو من دنو السلام عليكم ترقمو سيايوكو كنات بكناتنا بحسدنا رر يلالو مكناتهم بيقنوا متو هلت متو غزي السلام عليكم ورحمه الله تلاله وعليكم السلام ورحمه الله الى حال دمو عنده بزيه بتام يقنالو والو هلتنيا التامين التامين مالت بمسجد انقدي يدرو مسجد تاقالاچو بقرقرو بنتنو بانچت بسار منامن يتسرى نو نبياچن ولا الضالين سيلو آمين سيلو مسجدو بمولو يهودوچو بوستيالو لباچو نز يلال بكا متنو يا آمين بومب نو آمين سيلالو يا آمينو بزات يسو بزات منامن رعب ياسكبا نبر بلباچو انا بزيه لاي بتعامي يسك اي نبر تمام اني هنا قر اهون وداد دي سابا لوسو دو يقر ماتشوال والله بدن بتملكتون عيد الفطر እና عيد الاضحى ሲሰገድ በቴሌቪዥን አይታችኋል እናንተ የሰገዳችሁም አላችሁ እዛ ሄዳችሁ ስንት ነው የሚሰግደው عيد الاضحى ባለፈው 2 ሚሊዮን ሰገደ ይባላል 2 ሚሊዮን በአንድ ኢማም ሰገዱ ጓዳናው በሙሉ ተዘጋ ሻርዑ በሙሉ ተዘጋ ከመስጊዱ ከበረሃው በሙሉ ሴትና ወንድ በቃ በሙሉ ሞላ እዛ ያሉ ክርስቲያኖችና ካፊሮች ምን ይስማቸዋል مع انه ازاي تسبسوا بعيد يتسبسوا سلاموچ سنت سكرام አሉ የማይሰግዱ ሰዎች አሉ ምን አሉ ብዙ ከዲን የራቁም አሉ ላኪን በዛ ዒድ መጥተው ይሰግዳሉ አይደለም ላኪን 2 ሚሊዮን በአንድ ኢማም ሲሰግዱ እዛ ያሉ ነሳራዎች አይናቸውና ልባቸው ምን ይሆናል በጣም በጣም ትልቅ መልእክት ነው ይሄ ነገር اذا يعني كافرون مسفراريا نو واعد لهم ما استطعتم من قوه يا الله سبحانه وتعالى يم عند تلك قوه نو سلازي اونته نو يعني النبياتين يالوت امين ستلو يهن امين ود يهود لبس يغبا من اينت تنتن እንደሚያመጣ ነቢያችን ሰለላሁ ዐለይሂ ወሰለም መሰከራሉ ስለዚህ አላህ ይቀጥለው ነው ምንለው ይህ ሰላት ሲሰግዱ በዒድ ፈጥርና በዒድ አልአድሐ ይሁሉ ሰው በቴሌቪዥን ሲታይ ሰዎቹ እነዚህ ክርስቲያኖች በዛ በሱጥህ ወጥተው በላይ እንትን ወጥተው ሲያዩ አላሁ አክበር አላሁ አክበር ብሎ ሰው ሲጓዝ በአገሩ እስላም እንጂ ክርስቲያን እንደሌለ ነው የሚታየው እዛ ጊዜ اذن تلك ملئكت نو نمرو يي نغر ايشي ودل الحديث لو سداچو والله بتام تقامي حديث نو اهون يمسطاچو نبياچن منالو مسلاچو اني انجا والله دكتور زكي بنور زي لاي تنش يرداني نبر بزي بزي حديث كن عند نغر الله بعقيداچن ماسجبات يالبن دكتور زكي بيمتا بروفيسور جيمس كرين بيمتا بروفيسور جون اف منامن بيمتا يفلغون دكتور بيمتا نبياتين يمسكروا لت نجر ما نم سو انتن انفلغم بيقاوموهم بيدغفوهم يا نبياتين نغغر 101% نو مندغفو ادلم نبياتين منالو ما مررت ليله اسري بي اسراء كهدكو معراج ودا سماء معراج كهدكو በሰማይ በሰባት ሰማይ ነብዮች አገኙ አይደለም ሰይድና ኢሳ ሰይድና ሙሳ ሰይድና ኢድሪስ ሰይድና ኢብራሂም ሰይድና ዩሱፍ በየሰማዩ አገኙዋቸውና ሰላም አለዋቸው እንዲያውም በቤተ መቅደስ ሁሉም ነብዮች ኢማም ሆነው አይደለም ያሰገዱ ምን አሉ ነብያችን ማ መረርቱ ሌይለተ ኡስሪ ቢ ቢመላእን ሚን አልመላኢካ በሰማይ ሲሄድ እዛ ሰባት ሰማይ ሲሄድ ملائكوچو سياغنون من يلون نبرا لي إلا قالوا يا محمد علون مر أمتك بالحجاب مر أمتك بالحجامة يانت أمت داقمت لا مش داقمت يا أخي واقمت واقمت نبالا حجامة محقومة بتقنية محقومة نبلو من دينو بامارني استنقرون واقمت نو الله يلهم الله አይደለም እሺ ዋግምት አይዋ ዋግምት መላእክቶቹ ኮናቸው ያ መሐመድ ዋግምት ያንተ উম্মት ዋግምት እንዲጠቀሙ መከራቸው አሉኛሉ ያ አላህ መላእክቶቹ እንደዚህ ይላሉ አው ምንድነው ዋግምት ዋግምት ማለት አንድ ሰው ራስ ምታት ካለው የእግር ቅርጥማት ካለው ወይም አንድ ነገር እንትን ካለው ዋግምት ያደርግና ያ ፋሲድ የሆነው ደም እኔ ብዙ ጊዜ አይቻለው ሰው ዋግምት ሲያደርግ የሚወጣው ደም ቀይ አይደለም አይደለም መጀመሪያ ሜዲካሊ ልንናገር ዋግምት ሲያደርጉ ያኒ ደሙ ከስር አይደለም የሚወጣው ከቬይን አይደለም የሚወጣው ከቬይን የሚወጣ ከሆነ ይጎዳል ላ ይህ ደም ፋሲድ ነው በላይ ነው ትንሽ ነካ ያርጉና አንድ ቆርቆሮ አለ በዛ መጥምጦ ሲስቡት ጥቁር ነው የሚወጣው እሱ ደም ፋሲድ ነው ነቢያችን በጣም ይወዱት ነበር ዋግምት ብዙ ያደርጉ ነበር ከዛ ይሻላቸዋል እና ዋግምት ጤና መሆኑን መላእክቶቹ መስክረዋል ነቢያችንም መስክረዋል እላቸዋለሁ እሺ ከዛ ቀጥሎ ያለው ምን ይላሉ يقول النبي صلى الله عليه وسلم اتديموا ይሄ ደግሞ በጣም ጠቃሚ የሆነው ለጤና ነው። ተዲሙ ቢዘይት ያን ዘይት ዘይቱን ወደሂኑ ቢሂ ፈኢነሁ የኽሩጁ ሚን ሸጀረትን ሙባረካ። አላሁ አክበር። ወላሂ ይህን ሐዲስ ከሰማሁ እኔ በዚህ አንድ እንዳልኳችሁ ሁለት ሶስት ሬስቶራንት አለኝ በዚህ በሳዑዲ አረቢያ በሪያድ የኔ ምግብ ቤት አለኝ። እኔ አሁን ይህን ሐዲስ ስሰማ ይህ ተራ ዘይት ተውኩት፣ ቅቤ ተውኩት፣ ምን አደርጋለሁ? ምንድን ነው የሚሉ እዕተዲሙ ያዕኒ ዘይት ዘይቱን ብሉ ጠጡ፣ ወደሂኑ ብሂ ደግሞ ያዕኒ ለሰውነታችሁም እንደ ፔይንት አድርጉት፣ እንደ ደሃን አድርጉት። ዘይት ዘይቱን ልትበላውም ጤና ነው። ያዕኒ ተድሂን ያዕኒ ቆዳህን እንትን ማድረግ ደግሞ ጤና ነው አሉ። ፈኢነሁ የኽሩጁ ሚን ሸጀረቲን ሙባረካ፣ ዘይቱን የምትባለው ሸጀራ ሙባረካ ዘይት ዘይቱን ከሱ ስለሚወጣ ብሉትና ተቀቡት አሉ ነቢያችን ሰለላሁ ዐለይሂ ወሰለም። እና ሙባረካ ነው ጤና ነው አሉ። እንግዲህ አሁን የፈለገውን ሰው